عند اللي بلستي التعارف والتعاون يبهلال استي لمتواوق نو ሁለተኛ ደግሞ የሚረዳ ሰው እንረዳዋለን የሚመከር ሰው እንመክረዋለን የሚገሰጽ ሰው እንገስጸዋለን ኢንሻአላህ እና አንድ ቢየል ጀመር አንደኛው ጥያቄ من منكم دعا اكثر من مره ولم يستجب له ማን ነው ከናንተ ሁላችሁም ነው አሁን በዳሩ ቢላለም ያላችሁም እዚህም ያላችሁም በባይሎክስ ያላችሁ በሁሉ ለሁሉ ነው ጥያቄው ማን ነው ከናንተ አንድ ነገር ፈልገህ ብዙ ዱዓ አድርገህ ለልጅህ ነው ላንተ ነው ለሚስት ነው ብዙ ዱዓ አድርገህ አላህ ሳይቀበልለት የቀረ ማን ነው አነ ይሁን ማይክ አይደለም የምትሰጡኝ ዝም ብለ እኔ በል ወይም አንድ ነገር በለኝ በጽሁፍ እና ከናንተ ከሁላችን አንድ አለ ዱዓ አድርገን ለብዙ ጊዜ ዱዓ አድርገን ሳይቀበልልን የቀረ ብዙ አለኝ እንጂ አንድ ብቻ አይደለም ብዙ አሉ ስለዚህ ማሻአላህ ባረከላሁ ፊክ አሁን አላህ ይስጥን እኔ አለች አንቺ ብቻ አይደለሽም እህቴ ብዙ አሉ በስ እኔ ለማለት ስላሳፈራቸው ነው አያሳፍርም እሺ ምንድነው ለምን ጠየቁት ይህን ጥያቄ መሰላችሁ اقول ابشري ابشري ابشري يا الله يستلن الله مندنو الله مندنو الله يطبقش او الله يطبقن لمن مسلش يا نبياتين بشاره لنغرش نو يفلكوت عند مؤمن عند مسلم دعاء كدرجه الله قال تقبللت قال تقبللت ما له ادلم يتصورنا يتدبق نغر لنغرش نو يفلكوت نبياتي صلى الله عليه وسلم منالو عند مؤمن قالوا اذا رفع يديه الى السماء وقال يا ربي يا ربي ستين قالوا الله سبحانه وتعالى يستحي تصوروا اي ستقوم بتش ادلم ويم ستقوا لا ادلم يستحي ان يردهما صفرين خائبتين انذي ሁለት እጆችኮ አፍረው ወይም ደሞ አለምንም ነገር ባዶ ሊመለሱ الله حيا ያደርጋል ከነጋላችሁ الله كنو نغركو يا الله نو ابراهيم سراج ولا ابو انس ادلم اني خلاص دهاس لو قال سطم ويم لسط الفلقم الله انذي ادلم اجي حسته سطن كالكو الله حيا يزوال يافرال يعني انت دكمت كونو يسموال اجي بادو اندي ملساچوالو طيب يا ربي اهون الله يستلني بزرع ارغا لاند نغر التقبل لاتم بسيط طوالو نبياچن ከአምስት ነገር አንድ ይሰጣታል ምክንያቱም ዱዓ ባደረገችበት ጊዜ ከሰጣት ጥሩ አይመጣም ጥሩ አዱንያ አስለን ወደ ግራ ትወላገዳለች እንጂ በስቲቃማ ልትሄድ አትችልም አዱንያ እኔ የሰጠው ያደረኩት ዱዓ ከተቀበለልኝ ኡሙ አብዲን ዱዓ ከተቀበለላት በረካ ዱዓ ከተቀበለላት አዱንያ እንጂ አትመጣም እኔም ፈልገው ለምሳሌ እነዛ የሞዋቹ ሬሳ የሚቀበርበት ሳጥን የሚሸጡ ምን ይፈልጋሉ ወንድሞች የሚፈልጉት ሰው እንዲሞትላቸው ነው እኛ ግን አንፈልግም ናዓም አንዱ ጓደኛዬ ነበር ሳኡዲ ነው አንድ ክሊኒክ ነበረው ትልቅ ሆስፒታል ነበረው እና አንድ ጊዜ በዛ ካምፓኒ ምሳረበት መጣና አህላን كيف الحال هنا انا منامن منام ስለው እንዴት ነው ስራ ስለው والله ስራ ደክምክም ብሎ አልኮ ድሮ 120 130 ሰዎች የታመሙ ሰዎች እንቀበል ነበር አለኝ አሁን ግን ወደ 77 ያደረስንኩ ስራኮ ቀዝቅዟል ይለኛል ምን ይፈልጋል ሰው እየታመመ እንዲመጣለት ይፈልጋል እኛ ግን አንፈልግም نعم مثلا ام عبدين لمثالي عندي ታለች የምትጣላት ሴት እሷ ከተዳሩዋ ብትናርጋ እንድትፈታ ትፈልጋለችና ዱዓ ታርጋለች ኡሙ አብዲን ከተቀበለላት ምስኪኗ ከባሏ ጋር ከባሏ ልትፈታ ነው አይደለም እንግዲህ ተበላሽ አይደለም አልተበላሽም ናዓም ተበላሽ ስለዚህ እያንዳንዳችን ዱዓችን ወዲያውኑ አይቀበልም ግን ሊቀበልም ይችላል ስለዚህ አሁን አላህ ይስጥልኝ ወይም አላህ ይጠብቀኝ እህታችን ከአምስቱ አንድ ተቀበሎላታል እንዴት ምንድናቸው እንደዚህ አምስት ምን አሉ ነቢያችን ወይ ወዲያውኑ ይቀበልልሃል እሺ ካልሆነ ይህ ነገር ከአስር አመት ነው ከሁለት አመት ነው ከሶስት ወር ነው ይቀበልልሃል ኦኬ ነቢያችን ሰለም አድርግ ላቸው አላህ ነብያችን ሰለላሁ ዐለይሂ ወሰለም በغزوة بدر ነው ተቀበለላቸው ስለዚህ ወይም ወዲያውን ይሰጣል ወይም ሌላ ጊዜ ይሰጣል ወይም ደሞ ጨርሶ ያደረከው ዱዓ ይቀበለው ከዛ የበለጠ ነገር ይሰጣል አንተ ገንዘብ ብለሃል አይደለም እሱ ግን ከገንዘብ በላይ ይሰጣል አላህ Subhanahu Wa Ta'ala ስንት ሆኑ 3 ወይም ደሞ አሉ የበለጠ ደሞ አንድ ትልቅ በላ ሙሲባ ተጽፎበት የነበረ እሱን ሰርዞ አላህ Subhanahu Wa Ta'ala ይህን በላ ተጽፎበት የነበረ አላህ ያነሳውና በዛ እንትን ያደርግልሃል ማለት ነው አምስተኛ ደሞ ከሁሉም የበለጠ ደሞ ምን ያደርጋል አሉ አላህ Subhanahu Wa Ta'ala አሁን ዱዓ አይቀበልልህም ግን ወደ አኺራ ያሳልፍልሃል አኺራ የምንድነው ጌታዬ ይህን ተራራ የሚሆን አጅር ለምንድነው والله عندك ان دعاء رجش نبر يا انتو الله يطبقني نعم دعاء رجشال التقبل كل شيء بن ود اخر اسلف كل شيء يا يشال الى تال ارى قلت لك يشال البرت لك ازا عند سنتيم ما يغنيبت بوتا نو ازا سلازي نبياتين يالوت قال ود مريت هاي ودقم ماننياوم سو دعاء يدرج الله سبحانه وتعالى يقبل لتال لكن بامست قرص نو يقبل له على بزيا الدنيا ما تستقيم ابدا نعم اني መጨረሻ ለንገራችሁ እንዲያውም ሰለቸን ይሄን ነገር ለመንገር ያቺ ጥርስ ይሰበር ያላችሁ ልጅ ታስተውሳላችሁ ባልዋ ሲመታ ሲያዋርዳ ሲያሳንሳ ሲያበሳጫት እና አንድ ቀን መታትና ያለቀሰች እንደዚህ ጓደኛው መጣና ከዛ በኋላ ሰላም አለይኩም ብሎ ገብቶ ከዛ ሻስቲ አፍሊ ምናምን አላት አሁን እኮ ያለቀሰች ገና የተመታች በቃ ጀርባዋን የመታ አጥጦ ነው እንደዚህ ከዛ በኋላ እሷ ተበሳጭታ ምን አለችው አላህ ጥርስህን ያውልቅ አለችው ዝም ብላ እኮ ነው አላህ ጥርስህን ውልቅልቅ ያርጋቸው እንጂ እኔ እዚህ ያለቀስኩ ደሞ አንተ ካካካ ብሎ ይስቅ ነበር ከጓደኛው እዛ ሳሎን ሆኖ ካካካ ብሎ ይስቃል እሷ ታለቅሳለች ውስጥ እና እንደዚህ ብላ እርግማን ሰጠችውና والله እሱ ነው እኔ ራሴ ብር ያየሁት ገና ፀሐይ አልጠለቀችም ልጅ ያለችው የአራት አመት ልጅ ጅሮ ለሚባለው አለ ልጆች የሚጫወቱበት እንደ ሳይክል እንደዚህ እሱ ተሰበረና ባባ ባባ ጆሮ ላይ እኮ ተሰበራለችውና እሺ እንትን አምጪ ያለ መስማር የሚያስወጣ እንትኑ ሻኩሽ እንደዚህ አምጪ ያላትና በዛ አርጎ መስማሩ ሳብ ሲያርገው ሁለት ጥርሱ በዚህ በፊቱ ያለው ጥርሱ ድርቅብቅም አይልም ተሰብሯል ሁለቱ ጥርሱ ተሰበረ ደም በደም ሆነ እኔ ከውጭ ስመጣ እሱ ከቤት ሲወጣ ደም በደም ሆኖ ምን ነው ስለው በኋላ ነው ምነግረህ ባክህ በኋላ ነገር ብሎ ሆስፒታል ሄደ ማለት ነው ሲመጣ ነገሩ ነገረኝ ያኔ ቀጣ ነው የተቀበለላት ለአና መዝሉማ መዝሉማ ስለሆነች ስለዚህ እህቴ እንግዲህ አብሽሪ ነው ምልሽ ሁላችሁም ዱዓ አድርጋችሁ ያልተቀበለላችሁ አላህ አይዘልምም ቃል ገብቷል ከአምስቱ አንዱ ይሰጣችኋል እሺ ሁለተኛው ጥያቄ ሁለተኛው ጥያቄ ምን ይላል ማን አክثركم مكثا مع زوجته في الحياه الزوجيه الله اكبر خلال دقيقتين ሁለት ደቂቃ ልሰጥህ ያቆም ምን ይላመስላችሁ ባልና ሚስት ሆናችሁ ከዚህ አሁን ከሚሰሙኝ በሶስት ሩም ያላችሁ ብዙ አመት የቆያችሁ ማናችሁ የበዛ ለምሳሌ እኔ ከሚስቴ 20 አመት ከተቀመጥኩ አንዱ 22 ተቀምጧል አንዱ 30 አመት ተቀምጧል አንዳንዶቹ 40 አመት አብረው የተቀመጡ ባልና ሚስት አሉ ስለዚህ ለ40 አመት ያመህል ባልና ሚስት ሲቀመጡ አሁን ጥያቄው ምንድነው መጀመሪያ መብሩክ الله يجمر لاچو الله لجوچاچون بقى يا عين معرفه يادرغلاچو برين دو دعاء ما رغو ሁለተኛ ሁለት ደቂቃ ለስተህና እጅህ አውጣና እንዴት ነው 30 አመት 40 አመት እንደዚህ ስትኖሩ እባካቹ ምክራቹን ስጡንና ትዳር ያደረጉ ብዙ አሉ በየቀኑ ጭቅጭቅና ንትርክ የሚያደርጉ ትንሽ ገጸ በረከት ስጣቸው እስቲ መጀመሪያ ማን ነው የዛሬ رقم انتن يميسبرو بزو عمت بالنا ميستهونو يتقمتو اهتنا وندم اجيو تقالينينا اني سلاسة عمتنو يتقمتن كبال بيتي الله يجمر اللن انا مكر لهو لتدكيك عبتشا مكر يميستن منو اني سلاسة عمتو بيكو الوسنكم يعني اربع عمتنم لينورو يجلالو من دنو ينورالو بزا ايش بزا يمين يبزا لي اخي كذا بلا يالو هلت عمت ما يدرقوا له انا استي يبزا بالتداروش يتقمطوا بت ምንም የሚያሳፍር ያኮራል እንጂ እዚህ እንድትኮራበት ያስፈልጋል ይህ ነገር። እጅ አውጣና እኔና ባለሚስቴ ከሚስቴ ጋር 20 አመት ተቀምጠናል፣ 15 አመት ተቀምጠናል፣ ምንም አይነት ነገር አይተናናቅም። ስለዚህ የምመክራችሁ ነገር ብኖር እንደዚህ እንደዚህ እንደዚህ ነው፣ እንደዚህ እንደዚህ ነው። ሁለት ደቂቃ ብቻ ያላ እጃችሁ አውጡ። 12 አመት አነሰ አነሰ 12 13 አነሰ። እሺ እስቲ 40 አመት ሹፌር ሆኖ አንድ ቀን ስተት ሲያደርግና በትራፊክ ሴንተር መጥፎ ነገር ወይም ደግሞ ስህተት ሳይመዘገብበት ለአንድ አመት አይደለም የሄደው? ከዛ በኢንተርቪው ሲያደርጉት በቴሌቪዥን እንደዚህ ምን አላቸው? ምንድነው ምስጢሩ 40 አመት አንድ አይነት አክሲደንት ሳታደርግ የሄድከው ለምንድነው ሲሉት ምን አለ ይባላል? ወላሂ እኔ አለ መኪናዬ ሲይዝ ቀበቶ እንደዚህ አድርጋ ስሬ ቢስሚላህ ብዬ ሞተሩን ሳነሳ በጭንቅላጤ የማስቀምጠው አንድ ነገር አለ። እሱ ምንድነው? እዚህ በሙሉ በከተማው የሚነዱ ያሉ ሾፌሮች በሙሉ እብዶች ናቸው። አንተ ኢብራሂም ስራጅ አንተ ብቻ ነው አቅለኛ። ስለዚህ ከነሱ ጋር እብድ አትሁን ብዬ ነፍሴን ነግራታለሁ። ከዛ ሄዳለሁ 100 ቢብ ሲለን ኧረ ይህ እኮ እብድ ነው እለዋለሁ። እንደገና ስንሄድ ደግሞ 100 በግራዬ ሊመታኝ ሲል እዚህ እኮ እብድ እኮ ነው አንተ እኮ ነው አቅል ያለህ እያልኩ እስከምመለስ ሁሉ መጅኑን ነው አንተ ነው አቅል ያለህ ብዬ በሰላም ወደ ቤት እመለሳለሁ። ይህ ምስጢሩ ይምስጥን ነው። እና 30 አመት አላህ ይጨመረላችሁ። አላህ በጀና ባልና ሚስት ያድርጋችሁ። ሁላችሁም ዱዓ አድርጉላቸው። ላኪን ይህ ዱዓ በሰማይ እንደተንጠለጠለ ነው የሚቀበለው አላህ። አንተ ማይክ ይዘህ ያኔ ምክር ስትሰጥ ብቻ ነው። ይከብዳል እንደ ወንድሞች? ኧረ አይከብድም። ወይኔ ማን አክሰሩኩም ሙክተን ኻሪጅ ኢትዮጵያ ወማራዩክ ማን ነው የበዛ አመታት ከኢትዮጵያ ውጭ የተቀመጠው ስደተኛ ሆኖ? በአሜሪካ ነው? በአውሮፓ ነው? በምንድን ነው? በምንድን ነው 30 አመት የተቀመጣችሁ አላችሁ? 20 አመት፣ 2 አመት፣ 3 አመት እና ብዙ አመት የበዛ አመት የተቀመጠ ከናንተ ማን ነው? ከዛ በኋላ አስተያየትህ ምን ይመስላል? ከሀገርህ ወጥተህ በሌላ ሰው አገር መቀመጥህ ቆንጆ ነው? ጥሩ ነው? መሀከለኛ ነው? መጥፎ ነው? ናፍቆት አለህ የለህም? አገርህ ረስተሃል አልረሳህም? ይህ ነገር ደግሞ ትንሽ አንድ ደቂቃ ብቻ አንድ ደቂቃ ምሬት ነው፣ ጣፋጭነት አለው። እና ምን ታስባለህ አንተ ይህን አመት ተቀምጠህ በሌላ አገር? በቃ አገርህን ረስተሃል ወይስ ትናፍቃለህ? እንደዚህ አንድ እንትን ብቻ ማንኛውም ሰው እንትን ሊል ይችላል። ያ እኽዋና ይህ ነገር ዕልም አያስፈልግም፣ ወላ ፍላስፋ መሆን አያስፈልግም። ብቻ ከአገራችሁ ወጥታችሁ በሳዑዲ ነው ያላችሁ፣ በአሜሪካ ነው፣ በካናዳ ነው፣ አውስትራሊያ ብዙ አመት የተቀመጣችሁና እስቲ ትንሽ የአንድ ደቂቃ አስተያየት ብትሰጠን። ማይክ ፍሪ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። እንሻአላህ እንግዲህ በዚህ እንኳ የሚቀድመኝ ሰው ያለ አይመስለኝም፣ አንዳንድ ጓደኞች ካልሆኑ በስተቀር። አክሰሩ ሙክተን ፊል ዑምር ኸሪጀ ኢትዮጵያ፣ እኔና እኔ ጓደኞች አሉ። እኔ ሐቂቀተን በጣም ያንግ እያለሁ ነው ከቤተሰቦች የተለየሁት። ሐዋላይ በ16 በ17 ዓመት ዕድሜ ሲሆን ነው ስደት የጀመርኩት ማለት ይቻላል። እሱም እንግዲህ ወደ አስመራ ከወሎ ወደ አስመራ ተሰደርኩ። አስመራ እዛ ጥሩ ቤተሰቦች ጋር ተገናኘሁና ከዛ ትምህርት ገባሁ። ማህድዲን እስላም አስመራ እንግዲህ አህላ ዑምር ብዬ የምቆጥረው እዛ ያሳለፍኳቸው 5 ዓመታት ጥሩ ወጣትነት ነበረ። አልሐምዱሊላህ ማህድ እየተማርኩ እያለሁ እንግዲህ ያው የደርግን ስርዓት ሁላችንም እናውቃለን። ሁሉም ወጣት ችግር ነበር በዛን ጊዜ። እንግዲህ ማን መሆኔን የማያውቁም ሁሉም እንደ ማንኛውም ሰው ደበደብ ታሰር ነበር። እዛው አስመራ ተሰደርኩ። ሱዳን አገር ወጣሁ። ሱዳን አገርም ተቀመጥኩ። ስደት ስለሆነ ብዙም የሚጥምም አልነበረም። አልሐምዱሊላህ ወደ ሳዑዲ ሞከርኩ። ገንዘብም የለም ምንም። ሌሎች እንግዲህ ጓደኛ ስትፈጥር እንግዲህ ጥሩ ጓደኛም ካላጋጠመህ ሀልህ ይቀየራል። እንደ ማንም ብሎ ተቀየረ። ወደ አሜሪካ ገባን። አሜሪካ እንግዲህ አሁን ለ30 ዓመት ልደፍን ትንሽ ወሮች፣ አንድ 2-3 ወር ብቻ ነው የቀረኝ። እንግዲህ ብዙ ጊዜ እንግዲህ አሁን ከአገር ቤት ከወጣሁ ተቅሪበን 40 ሰና እየሆነ ነው ማለት ነው። ያ ጀማዓት አልኸይር እንግዲህ ተመልከቱ፣ 40 ዓመት ከዛ ጊዜ በኋላ ተወልዶ አረጀ ማለት ነው እኮ ተወልዶ፣ እኔ ከተሰደድኩ ጀምሮ ሽማግሌ ሆነ ማለት ነው። እና ስለዛም ቤተሰቦቼ ስሄድ ሁልጊዜ ወንድሞቼ የወንድሞቼ ልጆች ቤተሰቦቼን አላውቃቸውም፣ እነሱ ነው የሚያውቁኝ። ስሄድ ወላሂ አንድ ጊዜ የወንድሜን የትልቅ ወንድሜን ልጅ ልቀቅ በለቃ የ9 ዓመት ምናምን ትሆናለች ውሃ ቀድተው ሲመለሱ እኔ ቤት ቆይቼ ወደ ከተማ እንግዲህ እመላለሳለሁ ቤተሰቦቼ ገጠር ስለሆኑ እናትና አባቴን ስሄድ 4 ቀን 4 ጊዜ ጠየቅኳት፣ የወንድሜ ልጅ እየሳምኳት። አረ አጎቴ 4 ጊዜ ጠየቅከኝ እኮ ብላ ህዝቡን አሳቀችው። እንግዲህ ከቤተሰቦቼ እነሱ ነው የሚያውቁኝ እንጂ እኔ ጠቅላላ የወንድሞቼ ልጆች እንግዲህ ከ40 በላይ ይሆናሉ፣ ሁሉም ተጠራቅመው አላውቃቸውም ስማቸውን። እንግዲህ ስደት ወላሂ ጥሩ አይደለም። እንደኔ ምናልባት ከኢትዮጵያ ከህብረተሰቡ አኗኗር የገንዘብ ችግር ድህነታችን ምናምን ልንላቀቅ እንችላለን፣ ግን የሀገራችንን የመሬቷን የባህሏን የምናምን ጣም አናውቀውም። ከሁሉም ውጭ ነው የምንሆነው፣ ወይ ከፈረንጆቹም አንሆንም። ቋንቋውን እንደ እነሱ አድርገን አንናገርም፣ እንወላከፋለን። ባህሉን አንፈልገውም፣ አንቀላቀልም። ዝቅ በቃ ባህር ላይ የተጣለ እንትን እንዴት ነው እየዋለ ላይ እንደሚኖር ሁነን ነው የምንኖረው። ልክ እኔ ደስተኛ ነኝ ለማለት አልችልም። አልሐምዱሊላህ እኔ ደስተኛ የምሆነው ምንድን ነው? አልሐምዱሊላህ አያመ ሙስሊም፣ እሱ ብቻ ነው። ሌላው ምንም አይደለም። በዚ ነው እኔ የማጠቃለው። እንዲያረዝ ሰላም አለይኩም ወረሕመቱላሂ ወበረካቱ። ማይክ ቆንጆ መልስ ነው። እንግዲህ ባሮቹ ብቻ ነው ያለው። አቡ አኒስ 30 ዓመት 40 ዓመት ሐቂቀተን ዋን ምንድን ነው 10 ክፍለ ዘመን ክፍለ ዘመን ሳይሆን ያኒ ጀነሬሽን ነው። 10 ጀነሬሽን ትን ነው ያጠፋው። ሱብሓነላህ አልዓዚም ብዙ ነው። ከዚህ በላይም ቢኖር የሚኖር አይመስለኝም፣ ካለም ጥቂት ናቸው። እና አቡ አኒስ ሰማ ነው አሁን እንግዲህ ከዛ ቀጥሎ ያሉ ጥያቄዎች እንትን ስለሆኑ አሳጥረን ዋን ሚኒት ሲባል ዋን ሚኒት ብቻ እንዴ ሰማራይዝ አድርገህ ለመናገር እንማርና ባሮችህ አሁን የመጨረሻ ሰው ነው ይህን ጥያቄ የሚመልሰው። ስለዚህ ዋን ሚኒት ኦንሊ ባሮችህ ነን። ና ማይክ ፍሪ። አለይኩም ወረህመቱላሂ ወበረካቱ። አልሐምዱሊላህ ረብ ዓለሚን ወሰላቱ ወሰላም አላ አሽረፍ አልከልቅ ሐቢብና ቁረታን ረሱል ስለ ላ ወሰለም። አልሐምዱሊላህ እኔ ስለ ኤሮፓ ስልናገር ወደ ኤሮፓ ከመጣሁ 37 ዓመቴ ነው። 37 ዓመቴ በኤሮፓ በመጣበት ጊዜ ስዊድን ማለት ነው በምኖርበት ጊዜ አልሐምዱሊላ የመጀመሪያ ጊዜ ልጅነት አለ። ልጅነት ያጠቃሃል፣ ጥሩ ይመስልሃል። አገርህ ወጥተህ በምትኖርበት ጊዜ ጥሩ ይመስልሃል፣ ግን እያደርክ እየሄድክ እድሜ እየገፋ ስትሄድ ደግሞ ሁሉም ነገር እየጠላ እየደከመ ይሄዳል ማለት ነው። እና ከሀገርህ ወጥተህ መኖር ወላሂ ጥሩ አይደለም። ከሀገርህ ወጥተው መኖር እንዲያው ጨለማ ነው ብንል እንዲያው ይሻላል። ለምን አንተ ለራስህ በጣም አንድ ነገር ይንገራቸው፣ ወላሂ ይንገራቸው። እኔ የ62 ዓመት እድሜ ነው፣ 62 ዓመት ከ3 ሳምንት በፊት የእናቴ እህት በህይወት መኖሯን አወቅኩ፣ ከ3 ሳምንት በፊት እና ፈልጌ አሁን ትናንትና በቴሌፎን ተገናኘዋት ማለት ነው። እዩ እንግዲህ እሷ ያደገሽበት ሌላ ቦታ፣ እኔ ያደግኩበት ሌላ ቦታ። እኔ በህፃንነት አውቀሃለሁ፣ በልጅነት ህፃን ሳለህ አውቀሃለሁ። እኔ በህን ቦታ መኖሩም ስሙን ሰምቼም አላውቅም። ይህ የመሰለ ነገርም አለ ወንድሞች እና እህቶች። እና ከሀገርህ መለየት በጣም መጥፎ ነው፣ ጥሩ አይደለም። በተለይ አሁን ልጆች በምንወልድበት ጊዜ የአቡ መሐመድ ልጆቻችን እና እኛ በእሳት ተከበን ያለው ዋላሂ ብንገርህ በእሳት በዚች ዱኒያ ላይ በእሳት ተከበን ያለው። ምክንያቱም ልጆች በመጥፎ ሁኔታ ነው ያሉ። አላህ ይጠብቀን ወንድሞችና እህቶቼ፣ አላህ ከመጥፎ ነገር ላይ ይጠብቃችሁ። ማይክ ፍሪ እንዳልና አላህ ከጀሃነም ፍሪ ይበለን ወንድሞችና እህቶች። አሰላሙ አለይኩም ወረህመቱላሂ ወበረካቱ። አሚን አሚን። ባሮችንን ከጀሃነም ሰላም ይበለን አላህ ስብሓነ ወተዓላ። ሰላሳ ሰባትም በጣም ብዙ ነው፣ በጣም ብዙ ነው። ወላሂ አላህ ይጠብቃችሁ። ግን ለዚህ እኮ መፍትሄው ምን ነበር? በየአመቱ በየሁለት አመቱ እኮ ብትሄዱ የሀገራችሁን ንፋስ መሬቱ ምናምኑ እንደዚህ ወላሂ አንጠፋም ነበር። ግን ሱብሃነላህ። እሺ ወደ ሶስተኛው ጥያቄ ልሂድ። እስቲ ወደ አራተኛው ለአምስተኛው ጥያቄ ነው መሰለኝ፣ ለአራተኛው ነው። መን አክሰሩኩም አውላደን ከይፈ ወጀድተሁ ደቂቃ አው ደቂቀተይን። የብዙ ልጆች ያለው ከዚህ ሩም አሁን ከሚሰሙን እንትን የበዙ ልጆች ያለው አላህ ይጠብቅልህ፣ አላህ ይተውልህ፣ አላህ ስብሓነ ወተዓላ ሳሊሒን ያድርግልህ፣ አላህ ስብሓነ ወተዓላ እስልምናን ከፍ አድርገው በትከሻቸው ተሸክም የሚሄዱ ልጆች ያደርጉላችሁ፣ አላህ ስብሓነ ወተዓላ ቁረተ ዓይን የአይናችሁ ማረፊያ ያድርግላችሁ ልጆቹን። እና የበዛ ልጆች ያለውና ከአንድ ሚስት ነው ከሁለት ነው ከሶስት ነው ከአራት ግን እንዴት አየኸው? ብዙ ሰው ስናይ ከልጆች መብዛት ይፈራል። አንዱ ታብሌት ይወስዳል፣ አንዱ መርፌ ይወጋል፣ አንዱ ለውለብ ምናምን፣ አንዱ እንደዚህ በቃ ብዙ ሰው በሰው በልጅ ሲጨቃጨቅና ሲያለቅስ እናያለን። አሁን አንተ 10 ነው ያለሁ 15 ነው ያለሁ እንዴት ታያለህ? እንዴት አገኘሃቸው? አዱኒያ እንዴት እየሄደች ነች ካንተ ጋር? እና ትንሽ ምክር ብትሰጥ ለሰው ርዝቁ ካንተ ነው ወይስ ከነሱ ነው ወይስ ከአላህ ነው? ምን አይነት ችግር ይገጥመሃል በዚህ? ማይክ ፍሪ። ፊት የሚናገር ሰው ካለ ኢንሻአላህ እኔ ማይክ ተውለታለሁ፣ እጄ አውጣ። ግን አልሐምዱሊላህ እኔ አልሐምዱሊላህ የሁለት ሴቶችና የሁለት ወንዶች አባት ነኝ። አልሐምዱሊላህ የመጀመሪያ ልጄ ጃህሊያ እንደነገርኳቸው ከነጭ ነው የወለድኳት ማለት ነው። እሷ አሁን እስልምና ለመቀበል በጣም ትንሽ ታስቸግረኛለች። ሌሎችም ከሙስሊም እህታችን ማለት ነው። አልሐምዱሊላህ እነሱ መቼም ሰላው ቀጥ አድርጎ ይዙትም እንጂ መቼም አንዳንዴ ይጠፋል፣ አንዳንዴ ይሄዳል። መቼም በመጠኑ ዒድ ሲባል መቼም እንደሌላ አረፋ ሲባል እንደሌሎች ደግሞ ማሻላ እና ጅምዓት እንደዚህ መቼም ጋር መኖር ምን ታያለህ አንተ? ምን አይነት ችግር ነው የሚገጥምብህ? ወይስ ጥሩ ነው? ይህን ነገር ነው በአንድ ደቂቃ ለመናገር። ስለዚህ እኔ እንጃ ወላ አራትማ 12 ይላል። እኔ ጋ እኔ ቤት 12 አሉ። እሺ ባለ 12 ስ ይናገር እንግዲህ በአውሮፓ 12 ማለት ጉድ ነው። ሱብሓነላህ አልዓዚም በጣም ጉድ ነው። እኔ አንዱ ጓደኛ ያለ ታውቃላችሁ፣ እመኑ አትመኑ 42 ወንድሞች አሉት። 42 ከአንድ ወንድ ነው ከአንድ ባል እና እንትኑ ሰባት ሚስቶች ደረሰ። ሰባት ነው ስምንት ደረሰ። አራቱም አንድ ጊዜ ነው የሚሆኑ ሁሉ ጊዜ። አንድ ስትሞት ሶስት ቀን አንዱ ይተካታል። አንዷም እንደዚህ አፈንግጣ ስትሄድ ወዲያውኑ ነው የሚተካው። 42 የምታውቁት ከሆነ በኤርትራ እንትኑ ሰንዓፌ የሚባል አለ። እዛ እኔ ራሴ ሄጄ አንዳቸው ልጆቹ ሲያገባ ሰርግ ሄጄ ነበር። እና እንደዚህ ያለው ሰው አለ። ስለዚህ እንዴት ነው በአውሮፓ አሜሪካ፣ በሳዑዲ ያላችሁ፣ እንሻላ በአዲስ አበባ ያላችሁ ብዙ ልጆች ያለው እንዴት ታያለህ? ይህ ነው እንግዲህ ማይክ ሊኖሩ ይችላሉ። 15 16 ልጆች ያሏቸው አሉ። ለመናገር ብቻ አልፈለጉም። እሺ እሺ፣ እና እንለፈው እስቲ ነገር። ግን ወላሂ ብዙ ልጆች ያላችሁ እንግዲህ እናንተ አላመጣችኋል፣ አላህ ነው የመጣቸው። ገና ከ50 ሺህ ዓመት በፊት ተጽፎ ነው የመጡ እነዚህ ልጆች። ኦኬ፣ የሚቀጥለው ጥያቄ እንግዲህ የሚቀጥለው ጥያቄ ምን ይላል? ማን ነው ከእናንተ እስቲ የኢትዮጵያ ሕዝብ የተማረ ነው የተማረ አይደለም ለማወቅ፣ ማን ነው ማስትሬት ዲግሪ በኮምፒውተር ዓለም ያለው ከእናንተ? ማስትሬት ዲግሪ በኮምፒውተር ዓለም ያለው ከነዚህ 300 ሰዎች አሁን የሚሰሙኝ አለ የለም? ከሌለ ወላሂ በአውሮፓ በአሜሪካ መኖራችሁ ከንቱ ነው። ምክንያቱም እኔ ይህን ጥያቄ የጠየቁትን መሰላችሁ? ይህ እንትኑ በየአመቱ ኤክስፖ የሚባል ነገር አለ፣ በኢትዮጵያም አለ፣ በኤርትራም አለ፣ በሌላም አለ። እና በዚህ እንትኑ በጋ ምናምን ሲመጣ ከረምት ሲመጣ አለ አይደለም፣ በየአመቱ ያኺ ከአሜሪካና ከካናዳም ከአውሮጳ የሚመጡ እኮ በጣም ያሳዝናል እኮ። ልብሳቸው ተቀይረዋል፣ ጸጉራቸው ተቀይረዋል። አንዱ ግማሹ ጸጉሩ የተላጨ ነው፣ አንዱ ያልተላጨ ነው። አንዳንዶቹ እብዶች ይመስላሉ። የአሜሪካን ኔግሮ ሲስተም ያመጡ ልብሳቸው በዚህ የተቀደደ፣ በዚህ አረንጓዴ፣ በዚህ እንትን ብቅ እብድ ነው የሚመስለው። ይህን ስታይል ይዘው ወደ አገራችን ይመጣሉ። ያ ማስትሬት ዲግሪ ዶክትሬት ዲግሪ ይዞ የሚመጣ ሰው የለም። እንደ ዶክተር ዘኪ ሳይንቲስት ተብሎ የሚመጣ ሰው የለም። ሱብሃንአላህ አልአዚም። አሁን ከነዚህ 300 ሰዎች የምትሰሙኝ ያላችሁ ዶክትሬት ዲግሪ ያለው ማስትሬት ዲግሪ ያለው ስንት ናችሁ? ከሌላችሁ በጣም እናዝናለን። በጣም አሜሪካ ሄዳችሁ ያኒ ምንድነው የምትበሉት? ሃምበርገር ሃምበርገር በላችሁ፣ ከዛ በኋላ ምንድነው ፒዛ በላችሁ፣ ቅርጻችሁ ተለዋወጠ፣ ዲናችሁ አጠፋችሁ፣ ልጆቻችሁን ለማዘዝ አትችሉም፣ ሚስቶቻችሁን ለማዘዝ አትችሉም። ላኪን ከእናንተ የሚጠበቀው ሳይንስ ሲሆን ሌላ ነገር ተምራችሁ ለአገራችሁ ጌጥና ውበት ያልሆናችሁ ያሳዝናል ይሄ ነገር። እና ዶክትሬት ያለውና ማስትሬት ዲግሪ ያለው ስንት አላችሁ እላለሁ። አይደለም ያኮራሃል እንጂ እኔ ብትለኝ አሁን ደስ ይላል። ወላሂ እኛ ዱዓ እናረግልሃለን እንኮራለን እንጂ ቢላል ቢላል ለሺ 400 ዓመት የሚያኮራን ምንድን ነው? የነቢያችን ተከታይ ሆኖ ባርነቱ በእግሩ ላይ ረግጦ ጥቁርነቱ በእግሩ ላይ ረግጦ ከነ ነቢያችን ሰለላሁ ዐለይሂ ወሰለም እና ከነ አቡበክር ከነ ዑመር ተሰልፎ እስልምናን ከፍተኛ ያደረሰ ቢላላችን እኛን የሚያኮራ በዛ ነው። እናንተ ደግሞ አሜሪካ ሄዳችሁ ካናዳ ሄዳችሁ ምናምን ምናምን እንደዚህ አላኩል ሐል ዶክትሬት እና ማስትሬት ዲግሪ በማንኛውም ነገር ያለው አሉ አሉ፣ ግን ጥቂት ናቸው። አይደለም ግን ትምህርት ይሆናችሁ እንግዲህ በመስመሩ እንደሌለን፣ በዲንም በመስመሩ የለንም፣ በአዱንያም በመስመሩ የለንም። በምንድን ነው በመስመሩ ያለ ነው? ዲንም በማጥፋት ነው። ወንድሞች ስለምወዳችሁ ነው። እና ለምን እንደዚህ ይናገራል አትበሉኝ። አና ሚንኩም ወአንቱም ሚኒ፣ እኔ ከእናንተ እናንተ ደግሞ ከኔ ናችሁ። የምናገረው ያለው ሀቅ ነው። አሜሪካ 30 ዓመት ተቀመጠ። ጠይብ ምን አደረገ? ወላሂ 5 ልጆች ወለደ። ከዛ በኋላስ ለአገሪቱ ምን አበረከተ? ለኢትዮጵያ ምንም። ማስትሬት ዶክተሬት የለውም የለም። ጠይብ ዕልም ሸርዒ አልተማረም አልተማረም። ጠይብ ልጆቹስ እንዴት ናቸው? ወላሂ ልጆቹ ደግሞ አንዱ ማይክል ጃክሰን ይመስላል፣ አንዱ ደግሞ ምን ይመስላል። እንደዚህ ከሆነ ጥሩ አይደለም። እውነቴ ነው። እኔ አንድ ነገር ላስታውሳችሁ። ከስንት ከአንድ አመት ነው እንደዚህ ያልኩት፣ ሁሉ ጊዜ ነው ምደግመው። ዘመዴ እኮ ነው ሰውየው። ከአሜሪካ መጣና በቃ ፈሳሕሳሕሳሕ ይላል። ፈሳሕሳሕ ታውቃላችሁ፣ ትግርኛ ተናጋሪዎች ነው የምናውቀው የነገር። ፈሳሕሳሕ ማለት ንዝንዝጥንጥንጥ ይላል፣ በቃ በእኛ አሜሪካ ሰው ስለሆነ ማለት ነው። ከዛ በኋላ ሀታ ለእናቱም በእንግሊዝኛ ነው የሚናገራት። እናቱ እኮ ነው 25 አመት የተዋት እናት። አንዳንድ ጊዜ ሲሳደብ በእንግሊዝኛ ይሳደባል፣ እንደዚህ እንደዚህ። አልሙሂም አንድ ልጅ አለው፣ ሁለት ሴቶች እና አንድ ልጅ ወንድ አለው። ከዛ በኋላ እኔ ሲያይ ትንሽ ሀያ አደረገ፣ ከበረኝና ሼክ ነው ምናምን ብለው። ከዛ በኋላ እንዴት ነው ሼክ ምናምን ይለኛል። ጥሩ ነው አገራችሁ እንዴት ነው? ጥሩ ነው ይለኛል። እንግዲህ ወላሂ ዲኑ እንዴት ነው? ኦ ዲኑ በጣም ቆንጆ ነው ምናምን ምናምን ብሎ በቃ ላይ ያሰቀለው እንትኑ አሜሪካ ያለው ዲን። ከዛ በኋላ ልጆቹ ይህ ልጅ ነው? አዎ ቢላል አለው። ና ቢላል ሱብሓነላህ ቁመቱ ያኒ አጉል ለኩም ሰራሓ የእኛ ሁለት ጊዜ ነው የሚሆነው። ገና እድሜው 19 አመት እንደዚህ ነው። አው ልጆች እኮ ቁርአን እየሐፈዝኳቸው እኮ ነው ምናምን እና በጣም ቆንጆ ነው፣ እዛ ያለ ዲን እኮ ሌላ ነገር ነው አለኝ። ከዛ በኋላ ይህ ልጅ ነው አልኩት። አው ቢላል አለው። ናስና ቢላል ለሼኹ ቁርአን ቅራለት አለው። ቢላል መጣ። አሁን እኔ ጠብቀው ሱረት አልበቀራ ሊቀራልኝ ነው፣ ተጅዊድ አድርጎ እንደ እብን ጀማል እንደ እሙ አብዲን ተጅዊድ አድርጎ ሊያሰማኝ ነው እያልኩ መጣና ቁርአን እስቲ ሐፈዝከውን ቅራለት አለ። መጣና ይቀራልኛል። ምንድነው የሚቀረው? ቁል ወላሁ አሐድ። ወላሂ አሜሪካን ሲስተም አድርጎ ነው የቀራው እንትኑ። ከዛ ባስመላህ ረህማን ቃል ወላሁ እንደ ምንድ ነው የሚለው አልኩት። ቁል ወላሂ የቀረ ነው አለኝ። ቃል ወላሁ አላሁ ሰማድ ወላሂ ያኔ እኔ አላቅም አረብኛ ነው እንግሊዝኛ ነው የሚናገረው አላቅም። ላኪን እንደዚህ ነው የሐፈዘው እንትኑ። አሁን ቁርአን የቀራ ነው አልኩት። አው ቁል ወላሂ የቀራ እኮ ነው አለኝ። ሐቂቀተን ሳቅኩና በቃ ዋጥ አደረግኩት ሳቄ እንዳይቆጣ ብዬ። እና አሁን እዛ ዲን ይሻላል ነው የምትለው አልኩት። አው በጣም ልጆቻችን በመስጊድ እንወስዳለን እንደዚህ እንደዚህ አለኝ። አላኩል ሀል ጥያቄው ምን ነበር? ማስትሬት ዲግሪ፣ ዶክትሬት ዲግሪ፣ ሰር ዲግሪ የደረሰ ማን ነው ከእናንተ? ሳይንቲስት የደረሰ ማን ነው ከእናንተ? ማፊ ቢኖርም ምንኪን በጣት የሚቆጠሩ ናቸው። እሺ የሚቀጥለው ጥያቄ ስንሄድ፣ እሺ የሚቀጥለው እንሻ አላህ እኔ የምገባበት ነገር ነው። በእውነቴ ነው ምላችሁ፣ በእውነቴ من من المتشاحنين أصلح بينكم شي يتياك أنو لاني قد أبرك ستوين يتوا يتكرار رفو وندمنا أهت وندمنا وندم يتكرار رفو زمد أزمات كالو نقارو ينا بزيب هالتوك ألم كالو ومكرا له لا ستارك أتشو الحمد لله بما ستارك يعني فكرا دلم لا الله مسقانا نمك أربو يتتقلو الله هون يلوالنا بزو سوچ الله سبحانه وتعالى يتقبل لين بزو نقرا لي انا يتتقلو يتكرارفو بتقام يمايق بابونا بتقام يتتقلو سوچ كالو نقرون اني بمستارك اقبال له ومكرا له كتارقو ان شاء الله هذا من الله سبحانه وتعالى وكالتارقو دمو يني ضعفنو يني دكمتنو بيه لله سبحانه وتعالى مالك سلت سونا ان شاء الله سلزي يتكرارفو وندموشنا زمودوشنا حتى بالنا مستبي هونم انا نقرون ينا لمستارك ومكرا له بتلي بتلي بنزي اهونم مستمراتشو روموش كالو تاوكو من عن برايفت كذا هلا اني بتشاينا سوش امرينا نا لمستارك مكرا له شي يه سباتنيا تياكي نو تياكي ما دلم اترسو بن نقرو ان شاء الله اوكي سمنتنيا من منكم متزوج دكتورا يقبا ما نو ويم دكتور يقباش ما نتش انديت نو يدكتور نتهيوت يهن نقر التاج اوتون باند دكيك افلقالو عندي دكتور طبيب بمستشفى يمسرا جراح سيرجري يقباش انديت دستنيا نتش نا انديت نو ويم دومو السو عندي دكتورا طبيب يقبا سو نا انديت نو هيوتو ترونو مسلين نا اني كالو والله عندو إجازتو يتكبرتشو مستي دكتورانتش إن الحمد لله لجوشاتشن بتقنان تبك أتشوالن زمد أزمادم يا دكتورنة تنسلالات لجوشوان بيتسابوشوان زمدوان يمنو داتشو سوشم إن ردالن بلو لن لمن ناقر يتشلال إشي سلازي دكتورا يا قبا ويم دكتور يا قباش قالو يلو من دي الله يرحمك انقدي يلوم خلاص يلوم يلوم من رجال انقدي اشي ودلي لا تياك انهيد نا تياكوچو لك نو يماسغرمو لي هونو يشلالو لكن اونتي نو بتام تمرت ازلناچو انهيد اس ود انتن من منكم هولت ويم كهولت بلاي انات يالو كنانت مان نو كنانت هولت ويم 3 4 5 انات يالو مان نو يسات ملسوم بمايك نو من بلسويه اتصاف بنيزي كصافكم ما طياقوا فرسكو هولت 3 4 انات نو ملويني انات يالو مان نو طياقو غرا يغبال دي دي لو يلم ارات انات اشي مان نو استي امو هيام ارات انات علش اجي شاوچ انغدي اجي بموطات نو انغدي مايك فري ورحمة الله وبركاته يعني إذا جيت فريز أرجو بينا يا جماعة الخير إن شاء الله يسمى يا الله فريز أرجو بينا مسمى كونة يا فايزة النات عندها الناتوا كل التنيا دومو يات أباتشات الناتا اللات كل الناتا اللات يلا معناتنا ناتك ذكوه لو توي وطام بيينو السلام عليكم ورحمه الله وبركاته مايك فري دمو عند سو كنانته 2 3 4 5 انات يالو الله ويس يلم انات اني هون ينجرا يوتت منامن يدابو انات اتبلوني انات يالو الله وي 2 3 3 بلاي كلله اني نملسو ان شاء الله مجرشا مكيو مكيون الشيء ما تعرف شو الصوت ما السلام عليكم يسمع سمايا جماعة يا أني يا ولت ناتالين يا يمجم مريوا يا وانا ناتستون صاب زتين منا منا متينات زتين يا منا منا مت يالين موتج كذا ولا يا يسوا زمدم ما لتشين قادني أنا برجان فاطمة متبالنا بر يا ساتي بتشين يا وكان يوم أوكي جزاك ወንድሞችን አህቶች አንድ ትዛለኝ አንድ ነገር ድሮ ነው የሰማሁት እና አንዱ ትራፊክ ሲል ትራኪፍ ይላል አሁን አረ ትራፊክ በል ይለዋል አረ ትራኪፍ ይላል ወንድሜ ትራፊክ በል እስቲ ይለዋል ትራኪፍ ይለዋል ተናደደና እንዴ አትሰማም እንዴ እስቲ ትራፊክ በል ትራኪፍ ይለዋል በቃ እንዴ ምን እንደሚያረጋው አለ አረ ትራፊክ በል ትካሪፊ ይላል ቦሱ አሁን ደሞ እኔ መጣይቃችሁ ሁለት ሶስት እናት ያለው ወንድሜ ደሞ የሚለው አንዷ እናቴ ነች አንዷ የባሌ እናት ነች ወላ የአባቴ እናት ነች እንደዚህ አይደለም ሁለት እናት ሶስት እናት አራት እናት ያለው ማን ነው እኔ ልመልሰው ነኝ ጊዜ እንዳናጠፋ እሺ እኔ ኢብራሂም ስራጅ 10 እናት አሉኝ ወንድሞቼ በህግ የጸደቀው 10 እናት አሉኝ አንዷ እናቴ ነች 9 የነብያችን ሚስቶች ናቸው ዘጠኝ የነቢያችን ሚስቶች ናቸው እናቶቼ ናቸው በሙሉ ኡማሃተል ሙእሚናት በቁርአን የጸደቀ ነው ወአዝዋጅሁ ኡማሃቱም ያኒ የነቢያችን ሚስቶች በሙሉ እናታችን ልናገባቸው አንችልም ልንሰድባቸው አንችልም ከእናታችን በላይ ልናከብራቸው የምን የታዘዝ ነው እናቶቻችን የነቢያችን ሚስቶች ናቸው ላለው ኮመንሰንስ ብቻ ነበር የማያስፈልገው እሺ የሚቀጥለው ጥያቄ ሳይሆን አሁን ጥያቄና መልስ አይደለም የምጠይቀው ያለው ወንድሞች ትምርት እየሰጠው ነው እና ሳብጀክት እየሰጠው ነው طيب ጥያቄው ምን ይላል በውጭ ያላችሁ ሰዎች من منكم اكثر تعاملا بالعملات الاجنبيه غير البر كبر ليلى كاغراتشن بر ليلى يعني بزو يغنزب يغنزب اينت لاند امت لو هلت امت يتتقمبت سو بزو مانو يبزا بليلا لنغراچو لمثالي بني لنغراچو اني ييتوبيا بر سرچباتالهو يساود عربيا ريال سرچباتالهو يهند روبيا لو هلت امت سرچ لو هلت ور سرچباتالهو سوريا سلهيدكو دومو يسوريا غنزب دومو لو هلت ور اندزي سرچباتالهو ተጠቅም ያለው ማለት ነው እና እነዚህ ካረንሲስ አንድ አራት አምስት ካረንሲስ አይቻለሁ በደንብ እኔ አቃቸዋለሁ ስንት እንደሚመነዘሩ እንደዚህ እና አሁን ማን ነው ከፍተኛ የብር ወይም ደግሞ የካረንሲ ነገር የተጠቀመበት በህይወቱ ከዛ በኋላ ከዛ አስከትሎ የሚመጣው ጥያቄ እንግዲህ በሳውዲ አረቢያ ያለው ጥያቄ ነው ይበእናንተ አላቀም እዚ ብዙ ሰዎች ይቸገራሉ ገንዘባቸው በዶላር ያስቀምጡት ወይስ በጁኒየር ስተርሊን ያስቀምጡት ወይስ በዩሮ ያስቀምጡት ወይስ በጃፓን የን ያስቀምጡት ብዙ ይቸገራሉ ወይስ በወርቅ ያስቀምጡት እና ይሄን ነገር በእኛ በጣም እንትን መሰሳብ ያለበት ነገር ስለሆነ ጠባን ገንዘብ ላላቸው ነው በምን አይነት ገንዘብ ነው እንደ ተመክሮ ከተመክሮ የተነሳ በምን አይነት ገንዘብ ብታስቀምጠው ነው very safe የሆነው ዶላር አሜሪካ ነው እንግዲህ ያንቆለቆለ ነው ዶላር አሜሪካ ዩሮ ነው ዩሮ ምንድን ትንሽ ኤድዝ ምናምን ይረካው ነው ጠይብ እንትኑ ነው የጄኔስተርሊኒ እሱ እንግዲህ ጤናማ ይመስላል እንደዚህ ነው ምለው እና ምንድነው አንተ ምን የምትመክረው ነገር አለ ማይክ ፍሪ መጀመሪያ ስንት ካረንስ አይተሃል ሁለተኛ ነገር ምን ትመክራቸዋለህ ወንድሞች አሁን ደሞ ወደ ኢኮኖሚክ ገባን አይደለም አልহামዱሊላህ ወደ ኢኮኖሚክ ገባለን ወደ ትዳር ገባለን ወጥተን ደሞ ዋኝተን ወጥተን ደሞ ወደ ቀብር ገባ ነው ትንሽ ቆይተን ማይክ ፍሪ አለይኩም ወራህመቱላሂ ወበረካቱ ጀዛኩም الله خير ይስማል ኡስታዝ ቀድማ አሳውሱን ስላሉ ነው ሰላሙ አለይኩም ወራህመቱላሂ ወበረካቱ አሁን ጥያቄው እንደገባ ይኮን ኡስታዝ አንድ ሀፍታም ዘመዳችን ቢኖር ሙስሊም ወንድማችን ገንዘቡን በምን መልኩ ቢያስቀምጠው ጥሩ ይሆናል ነው እንደሱ ነው ጥያቄው ከገበ ያለው ነገር እንዳልዘባርቅ ብዬ ነው አዎ ማሻአላህ አሁን ያው ኦልሞስት አንዳንድ ሰዎች እዚህ አስቀምጠውታልኝ ያው ጎልድ ነው የሚል ነው። እኔም በዛ ነው ሰፖርት የማደርገው። በዚህ ሀገር ኢኮኖሚስት እንደሰማሁትኝ ከትንሽ ጊዜ በፊት ኢቨን አሜሪካን በመላው ዓለም ማለት ነው ገንዘባቸውን ቫልዩ የሚያደርጉትኝ ያን አገር ምን ያህል ወርቅ አለው ከሚል ጋር ነበር የሚያወዳድሩትኝ። ግን ከተወሰነ ጊዜ በኋላ እንደሰማሁት ከሆነ ወርቅን ቫልዩን አነሱትና እያንዳንዱ ሀገር ከረንሲ ገንዘብ መወዳደር የጀመሩትኝ ስታክ ኤክስቼንጅ የሚባል እዚህ ኒውዮርክ ስታክ ኤክስቼንጅ ወይም ፋይናንሻል ኤክስቼንጅ የሚባል አለ፣ በዛ ምን ያህል ፋይናንሽ አለው በሚል አደረጉትና ዘን ያ ፋይናንስ ሲገቡበትኝ አሁን ፋይናንሱ በከፍ ዝቅ ባለ ቁጥር የዛ ሀገር እንትን እየዋዠቀ አስቸግሯቸዋል። ሳልድ መሆን አልቻለም። which is interest rate ወይም interest ወይም ከሪባ ጋር የተያያዘ ሆነ ማለት ነው። ከዛ ጋር ያያዙትና አሁን ትልቅ ችግር ኢንፍሌሽን ይፈጠራል፣ ዲፍሌሽን ይፈጠራል። እንደውም አንዳንድ በአሁኑ ሰዓት ላይ እዚህ አሜሪካን ባለፈው የሰማሁት ለአንድ ዕቃ በወርቅ ብትከፍል ምን ያህል ያወጣልኝ ብሎ ሲመዝኑት አንድ መኪና ሄዶ አንድ ሰው መግዛት ቢፈልግና ለሚፈልገው መኪና በወርቅ ቢከፍል ለዛ መኪና አሁን የሚከፍለው ዋጋና ለሴም መኪና ከ20 30 ዓመት በፊት ቢከፍል ዋጋው ፕሪማች ሴም ነው የሚሆነው በወርቅ ከከፈለ ማለት ነው። በዶላር ቢከፍል ኖሮ ግን ባለፈው የከፈለውና በአሁን የከፈለው በጣም የተለያየ ይሆናል። እና ስለዚህ አንድ ሰው በአሁን ሰዓት ላይ እንግዲህ for thousands of years ቫልዩ ጥሩ ሆኖ የተገኘ ቢኖር ሳልድ ሆኖ በጣም ከፍና ዝቅ የማይል ወርቅ ስለሆነ ሰውየውን ጎልድ ላይ ኢንቨስት እንዲያደርግ ጎልድ ገዝቶ እንዲያስቀምጥ ጎልድ እንዲሸጥ እንዲነግድ እመክረዋለሁ ማለት ነው። አላሁ አለም። ሰላም አለይኩም ማይክ ፈሪ ኡስታዝ። እሺ በጣም ቆንጆ ምክር ነው የባሻ። ከትምህርት በትምህርት የተመረኮሰ ነገር ነው ይህ ነገር ዝም ብሎ በሚመስለኝ ሳይሆን እኔም 100% እጄ በባሻ እጅ ነው ማስቀምጠው። ወርቅ ሐቂቀተን ወርቅ እንደ ስሙ ነው። ወርቅ እንደ ስሙ ነው። እህቶቻችን ጠይቋቸው አሁን ወርቅ ያላቸው ከአስር ዓመት የገዛችው ወርቅ አሁን ሽጪው በላትና ምን እንደምትሸጠው ታውቃለች እሷ። እኔ አስታውሳለሁ ወርቅ እኔ በኪሎ ነው የማውቀው በግራም ምናምን አላውቅም። እና ለኪሎ 30 ሺ የሚሸጥበት እኔ ግና ሳውዲ አረቢያ ገብቼ እንደ 5 ዓመት እንደዚህ ሳደርግ 30 ሺ ይሸጥ ነበር ለኪሎ እኮ ነው። እና ለምሳሌ ሚስቶቻችን ምናምን እንደዚህ በ30 ሺ በግራም ያኒ ለግራም 30 ሪያል ማለት ነው። አሁን ለኪሎ ስንት አለ ታውቃላችሁ? 220 ሺ አለ። ይገባችኋል? 30 ሺ ሪያል ለአንድ ኪሎ የሚሸጥ የነበረው አሁን 220 ሺ ለአንድ ኪሎ ይሸጣል። በሌላ አነጋገር 200 ሪያል ለአንድ ግራም ማለት ነው በ30 ግራም የሚሸጥ የነበረው። Gold is every time gold ነው። ልክ ነው። ይወጣል ይወድቃል፣ ይወጣል ይወድቃል። ላኪን ልክ እንደ ስሙ ነው። ጠንካራ ነገር ነው። ወርቅ ደግሞ ገንዘብ ሼክ መሐመድ ሳልህ ኢብኑ ዑሰይሚን ሲናገሩ፣ ስለዚህ እኔ ዕልም ነው የምነግራችሁ ታሪክ አይደለም። ሼኹና ሼክ መሐመድ ሳልህ ኢብኑ ዑሰይሚን ምን ይላሉ? እውነታቸው እኮ ነው። ምን አሉ? ከወርቅ ሌላ ገንዘብ ለመባልም አያስደፍርም አሉ። ከወርቅ ሌላ ለምሳሌ አሉ፣ ዶላር አሜሪካ እኮ ወረቀት ነው፣ ግን ስዕል አለው፣ ጽሁፍ አለው። ደግሞ ባለቤቱ ዶላር ብሎ ትልቅ ክብር ስለሰጠው ገንዘብ ሆነ እንጂ ባለቤቱ ያኔ አሜሪካ ማለት ነው እንደ መጋዚን እንደ ወረቀት ቢያየው እኮ ወረቀት እኮ ነው። ሪያል ሳዑዲ ሪያል ነው፣ ወረቀት ነው። ስዕል ያለው በዚህ መካ አለው፣ በዚህ የንጉሥ ስዕል አለው። እንደዚህ ገንዘብ ተብሎ ክብር ስለሰጠነው ነው ገንዘብ የተባለ እንጂ ለምሳሌ የሳውዲ አረቢያ ወይም የአሜሪካ መንግስት ይህን ገንዘብ ትተነዋል፣ ሌላ ገንዘብ ነው የምናመጣ ካሉ በሚሊዮን የሚቆጠር ገንዘብ እሳት ነው እናስገባበት እሳት አርገን አቃጥሏቸው ምክንያቱም خلاص ክብረት ወረደ ክብረት የለው መሆን ወረቀት እኮ ነው ወረቀት በሙሉ የዓለም ካረንሲስ ወረቀት ናቸው ጎልድ ግን ኡመል ማል የሚባለው ጎልድ ነው ስለዚህ እኔ ለምክር ነው የመጣሁት ምሁራን አላችሁ እዚ የኢኮኖሚ ምሁራን ልትኖር ይችላልላችሁ የንግድ ምሁራን ልትኖር ይችላልላችሁ በዛ አንጻር ደግሞ ገንዘብ ያላችሁ ወንድሞች ሊኖሩ ይችላሉና ሴፍ እንደሆነላችሁ በምን ገንዘብ እንደሚያስቀምጡት والله እኔ በጣም ይሄን የምትከራከቱ መስሎኝ ነበር لكن የሚከራከር ሰው የለም መሰለኝ سبحان الله የሉም እንደ ምሁራን አካል ኢኮኖሚ የፖለቲካ ምናምን የለኝም እዚህ سبحان الله اذا እኔ መከራችሁ ግን በተለይ አሁን ባለው እንትኑ ያኔ በወርቅ ቢቀመጥ ጥሩ ይመስለኛል ግን ከፍተኛው የደረሰ ይመስለኛል አሁን ከዚህ በላይ የሚጨምር አይመስለኝም እሺ የሚቀጥለው ጥያቄ እንግዲህ ምን ይላል ማን አሐቡ ይሄን ጥያቄ እንግዲህ ይሄን ካልተከራከራችሁ እንግዲህ እናንተ ምንም እንትን የላችሁም ማን ነው ንገረን አትፈር የሚያሳፍር ነገር አይደለም አሁን ጨዋታ እየተጫወተን ምክክር እያደረግን ነው ማን ነው በጣም በጣም ከሚስቱ ይሞደድ የነበረውና በሶስተኛው አካል የተፋቱ ልድገመው ባልና ሚስት ነበሩ በጣም ይዋደዳሉ በቃ አብነት ነበሩ ምሳሌ ነበሩ በፍቅራቸው እናት መጣች ወይም እሱ እናት ወይም እሱ እናት ወይም ዘመድ መጣች እህት መጣች ወይም ጓደኛዋ መጣችና በሶስተኛው አካል ትዳራቸው እንትን ብለዋል ያኔ ትዳራቸው ተፋተዋል አሁን እሱ ሌላ ሊያገባ ነው እሷም ሌላ ልታገባ ነው አላ ኩል ሐል ይህ ነገር ያለፈበት ሰው አለ ወይ ካለስ ምን ሰው ለሰው ምን አይነት ምክር ያቀርባል እሺ ወይም አንድ ነገር ልንገራችሁ የራስ ለመናገር ሙምኪን አትወድም ይሆናል እሺ አፉ ብለናል አንተ የምታውቀው ሰው በሶስተኛ አካል የተፋቱ ሰዎች አሉ ይካልመለሳችሁማ ከኔ ጋር ያላችሁ ማለት ነው እና ይሄን ነገር ጠቁሜ ያመጣሁት ምንድነው አሁን የሚከሰተው ያለው በሳውዲ አረቢያ እነቴ ነው ጥሩ ትዳር ካዩ በህስድና በመሐከል ገብቶ ትዳሩን እንትን የሚያደርጉ ሰዎች አሉ በል ስህር የሚያደርግ ሴቶች አሉ እና በቅናት ስህር ያደርጋሉ በቅናት ባልዋን የምትወስዳለች በቅናት ትዳር የሚያፋቱ አሉ በቅናት ብዙ ነገር አለ ወይም በህስድና ስለዚህ ይህን አነስ ሲከሰት አንተ ያኔ እረባካችሁ ምላሳችሁ ክፈቱት ምክር ለወንድሞቻችሁ ምክር ለእህቶቻችሁ ስጡ ነው የምለው እኔ ለምሳሌ ልስጣችሁ አንድ ቀን ብዙ ጊዜ የነገርካችሁ ግን እንደ አብነት እንደ ምሳሌ ልሆናችሁ በአስመራ ከተማ አንዱ በጣም የተዋደዱ ነበሩ እንዲያውም መሰል ሲሰጡ አረ እንድዚህ ባልና ሚስት እኮ አልታዩም ይሉ ነበር የነገርም ደግሞ አሁን እንደሚሰለቻችሁ አቃለሁ ምክንያቱም ብዙ ጊዜ ነው የተናገርኩት ላኪን ለምሳሌ ብዬ ነው ምጠቅስላችሁ ወይም ደግሞ ሌሎቹ ያልሰሙት ካሉ ሊስሙት ብዬ ነው እና የሰውየው አቃለሁ ስለማቀው ነው የምናገረው በጣም ትዳር አድርጎ ሲሉ ያቺ እናትዋ መጣችና እንግዲህ እናትዋ ኤርትራ የምታውቁ ከሆነ በመንደፈራ ነበረች እናትዋ እሷ ደግሞ በአስመራ ይኖሩ ነበር ባልና ሚስት አሁን በጣም ጀና የሚሆን ኑሮ ይኖሩ ነበር ባልና ሚስት እናትዋ መጣችና ዊዝን 2-3 ማንስ እሳት አስገባች በቤቱ እናትዋ ከዛ በኋላ ፍቅራቸው እየደበዘዘ አለመግባባት እንትና ላይ እንደገና ልጅቷ ጠራች ያኒ ሲቷ እህት ማለት ነው ልጅቷ ጠራችና እናትና እህት ሆነው ይህን ትዳር ብትን አደረጉት ልጅቷ ባሏን ትወዳለች እሱ እሷን ይወዳል ሐቂቀተን የሚያስቀና ትዳር ነው የነበራቸው አመት አልቆዩም ተለያዩ በማን በእናትዋ በእህትዋ እሱ ወደ አዲስ አበባ ሄደ ከአዲስ አበባ 3-4 አመት ተቀምጦ ወደ ሳውዲ አረቢያ መጣ ከኛ ጋር እዚህ አለ ማለት ነው አንድ ቀን ትዳሩን የሚያቁ ሰዎች አሉና አንተ እገሌ ያሉት 5-6 ሰዎች ነበሩ በአንድ ቤት እንዴት ነው እናንተ ትዳር እኮ በጣም ያስቀና እኮ ነበረው እና ምንድን ነው ያለያችሁ ሰው እኮ ተደንቋል ለምን ተለያያችሁ ብሎ ጠየቀው ከዛ በኋላ እንደሚባለው እኮ አለ እሱ ነው ጠያቂው ነው እንደሚባለው እኮ አማችህ ነች የእሷ እናት እንደዚህ የበተነችው አለው ከዛ በኋላ ጨረስ ካለው አው አው አማቼ ነው የበተነችው አተዳሩ ምን ላርግ እንግዲህ አለ እስቲ ንገረኝ ቀሳው እንዴት ነው አላቸውና አሉትና ከዛ በኋላ አምስት ነው የነበሩ ምን አላቸው እንግዲህ ሁላችሁም እጃችሁ አንሱና ዱዓ እናርግላት መጀመሪያ ዱዓ ካደረግን በኋላ ቀሳው ነግራቸዋለሁ አለ እነሱ ደግሞ ቁም ነገር መሰላቸውና ሁሉም እጃቸው አንሱና ምን አለ اللهم عليه ይህችን አማቼ ትዳሬ የበተነችው እንግዲህ እዛ አቡ ጀህል የገባበት ጀሃነብ አልፈልግም አለው ይህማ ሲቀላት ነው አለው በታች በታች ያለችው በጣም የተቀጣጠለት እሳች ያኔ በጣም አቡ ጀህል የሚገባበትማ በጣም ይህችማ እንትን ነች ጀና ነች ላላላላ አልፈልግም በዛ ታች ያለችው ጀሃነብ እዛ አስገባት አሚን በሉ አላቸው አረ እንዴት አሚን እንላለን እንግዲህ አሚን ካላላችሁ እንግዲህ እኔ አልነግራቸውም ሆዴም በላችብኝ እኮ ተቃጠልኩ እኮ እንዴት ስለ እሷ የሚጠይቀኝ ሰው እኮ ጠለዋለሁ አለኝ በጣም በጣም እንትን ተቆጣ እንትን ብዙ ነው የበደለችው ትዳራችን የበተነች እኮ እሷ ከሆነች እኔ ስለ እሷ ትጠይቁኝ ባካችሁ መጀመሪያ ጀሃነብ እናስገባት አለኝ አላኩል ሀል ምን ለማለት የፈለግኩት እናንተ እኮ ከኔ ጎን ሆናችሁ ምክሩን ልትሰጡ እኮ ነው የምፈልገው ይኔ እኔ ብቻ አለፈልፍ ወንድሞች ረ ስንት ምሁራን አላችሁ እያልኩ እሺ ባሻ ማይክ ፍሪ ላንተ ሰላሙ አለይኩም ወረህመቱላሂ ወበረካቱ ወላሂ ሀቅ ብለዋል ኡስታዝ ስንት እና ስንት ሰው እያለ እኛ እንመላለስበታል እንዲ ማይክ ውስጥ ያውጡ እጃችሁ ነዚህ ያላችሁት በሉ ሰው ንአሊ እጃችሁን አውጡና እንሻላ ትንሽ ትንሽ እና አቡ አኒስ መቼ ረ ብዙ እናውቃለናል እጃችን አውጥና እዚህ ትንሽ ትንሽ እንበልበት ጥሩ እንትን ያመጡትኝ ወላሂ ወስብሓንላህ ያለ ነው የምናውቀው ነገር ነው መሆን ያለበት በትዳር አለም ውስጥ ባልና ሚስት ቤታቸው ውስጥ እነሱ ናቸው በዚህ ፈርስት መሆን ያለባቸው የሌላን ሰው የሚመጣ ከእነሱ የሚገባ ከሆነ ለትዳሩ በጣም ችግር ነው የሚፈጥረው ምንም ነገር ሊያመጣ አይችልም ባልየው ሚስቱን ማይሰማ ከሆነ ሚስት ደግሞ ባሏን ማትሰማ ከሆነ በጣም ከበደ የሌላ ሰው መግባቱ በጣም ቀላል ነው የሚሆነው አባትም እናትም እህትም ወንድምም ቢሆን ከሚስትና ከባል ውጭ ማይሆን የለበትም ነው ያ ነው ምክሩ ግን ይሆናል ወይ አዎ ይሆናል በተለይ ያው አዶኑ ባገር ቤት ማመን ይከባድ ስለሆነ ደግሞ ብሉ ብዙ ወንድሞች እጃቸውን ያላወጡ ይገባኛል ያው በተለይ አንዳንድ ጊዜ ነው አማች ምራት ምናምን የሚባል ነገር አለ እዚህ ሀገር ብዙ ጊዜ እንደማየው ከሆነ እዚህ አሜሪካን ሀገር ወንዶችና ልጆች ሴት ልጆቻቸውን አሳድገው ወጣ ስትሄድባቸው አሳድጌ አብረን ከኔ ጋር ስትጫወት ነበር ማለት ይላሉ ምክንያቱም ብዙ ጊዜ ሴቶቹ ከአባቶቻቸው ጋር በጣም አታችድ ይሆናሉ ሴቶች ከአባቶቻቸው ጋር ወንዶች ደግሞ ከእናታቸው ጋር ማለት ነው እና አባትየው ይችን ህፃን ልጅ ከልጅነቷ ጀምሮ ሲያንከባክባት አድጋ ምናምን ነገር ባል ይዟት ሲሄድ በቃ መልሶ ለመቀበል አንዳንድ የማያደርገው ጥረት የለም ያው በዛ መሀል እንግዲህ ለትዳር ውስጥም ያልሆነ ነገር ሊገባ ይችላል at the same time አገር ቤት ደግሞ ብዙ ጊዜ እናቶች ናቸው ልጆች ወንድ ልጃቸውን አሳድገው ምናምን ብለው ሁሉ ጊዜ ምክር የሚቀበል የሚሰማ የሚያደርገው እናቱን ብቻ ነበር አሁን በመሃል ሌላ ሴት መጣችና እናቲቱን ትቶ ያው የሚሰማው የሚያማክረው እቺኛቷን ሴት ይሆናል ማለት ነው ያ ደግሞ ለእናቶች እንዲህ ቀላል አይደለም እንዲህ በቀላሉ አያዩትም እና በጣም የገባቸው ጥሩ የሆኑ እናቶች ነው የተማ ትንሽ ዕውቀትም ያላቸው ሲሆኑ እንትን ይሆናል እንጂ ስሙ ራሱ እዚህም አማች ሲባል ማንም ብዙ ጊዜ በብዛት ማለት ነው ሜቢ ላይክ 100% ባይሆንም በአብዛኛው የሚያጭረው ጥሩን አይደለም ጥሩ ፌዝ አሁን ከአንድ ሰው እናት ሲባል የሚመጣለት ጭንቅላቱ የሚመጣለት እና አማች ሲባል ደግሞ ከጭንቅላቱ የሚመጣለት ጥሩ አይደለም እንኳን እዛ የታገር ቤት እዚህ በነጮቹም ራስ እዚህ ሀገር ማዘሪን ለው ሲሉ ጭንቅላት ላይ የሚመጣላቸው በጣም ጥሩ አይደለም ፒክቸር አይደለም ግን ያው ከፍቅር የተነሳ ነው ብዬ ነው የማስበው። ልጃቸውን አሳድገው ሲያበቁ እንደገና ሌላ መጣ ስትወስድባቸው ከፍቅር የተነሳ ቅናት ይኖራል። ቅናቱ ደግሞ ያው የሆነውንም ያልሆነውን እንዲያደርጉ ያደርጋቸዋል፣ በቤተሰብ በኩል ያለ ማለት ነው። ከዛ ውጭ ግን ደግሞ ያው ሌላ ሰው ግን በምቀኝነት ደግሞ የሚደረግ ነገር አለ። ያ የምቀኝነቱ ግን ያው ብዙ ነው። ያ እሱ ሱብሃንአላህ አላህ ይጠብቀን ነው እንጂ የምቀኝነቱ እንትን ነው። እና በሀገራችን አንድ የሚባል አባባል አለ፣ የሚስቴን ተውና እናቴ ካሰበችው አውለኝ ነው፣ የእናቴን ተውና ሚስቴ ካሰበችው አውለኝ ይላሉ። ምክንያቱም ብዙ ጊዜ አንድ ሰው ወጦ ሲያመሽ እናት የምትለው መኪና ገጭቶ ሲሆን ሰው ጋር ተጣልቶ ይሆን ማም እያልሽ የምታስበው፣ ያው ሚስት ደግሞ የምታስበው ሌላ ነው። መቼም ታውቃላችሁ አይደል? ከአንዷ ጋር እንትን ብሎ ምናምን ነው የሚል ብዙ ጊዜ ሴቶች ያው ባላቸው ሲያመሽ መኪና ገጭቶት ነው ሊያስቡ ይችላሉ። ቶሎ ጭንቅላታቸው የሚመጣ ሌላ ይሆናልኝ እና ያው ሰውየው እናቴን ትተህ ሚስቴ ካሰበችው አውለኝ ያላሉ እና አይ ቲንክ ኡስታዝ አቡዋን ይስቆየው ባውት መሰራፉ ወሪክ። ሰላም አለይኩም ባይክሪ። نعم ወድሜ ባሻ፣ እኔ አሁን እኮ እናት ብቻ የጠቆምኩት እንደ ምሳሌ ነው፣ እንደ አብነት ነው እንጂ እናት ብቻ አይደለም። ብዙ ሴቶች አሉ የትዳርዋ ምስጢር ለጓደኛዋ ትነግራለች። ለምን የትዳርዋ ምስጢር ለእህትዋ ትነግራለች? ለምን ሌሽ እህትሽ ነች ግን እህትነት ብቻ ነው ያላት እንጂ የባልሽ ምስጢርና የትዳርሽ ምስጢር ለምን ይነገራል? እናትሽ ብትሆንም እናት እናት ነች። የምትከበርበት አላማ፣ ቦታ፣ ጊዜ ምናምን አላት። ላኪን በትዳሩ ውስጥ የሚገኘው ጠቅላላ ምስጢር ለእናትም ቢሆን ለምን ይነገራል? ስለዚህ እውነቴ ነው። ይህ አንተም ቢሆን አንተ ለጓደኞች ስለ ትዳርህ ለምን ትናገራለህ? አንተም ቢሆን ለእናትህ ሁሉ ጊዜ የሚስትህ ነገር ለምን ትናገራለህ? ይህ እኮ ነው ንፋስ እንትኑ መስኮቱን ከፍተህ ንፋስ የምታስገባበት እኮ ወይም ባል ወይም ሚስትህ ነው። እና እውነቴ ነው አሁን ብዙ ትዳር የሚበላሸው ያለው ያኔ የሚበላ አልተጣም የሚጠጣ አልተጣም። ማሻአላህ ደሞዛቸውን ኖራቸው በጣም ጥሩ ነው። ላኪን እናንተ አሜሪካ ወይም ደግሞ አሜሪካ፣ አውሮፓ እና ካናዳ ያላችሁ ይህን ነገር አታውቁትም። ምክንያቱም እናቶቻችሁ ብዙ የሉ ከእናንተ ጋር። ላኪን ወደ ኢትዮጵያ ሂዱ፣ ወደ ሳውዲ አረቢያ ምጡ፣ ወደዛ ሂዱና እናት፣ እህት፣ ጓደኛ፣ ዘመድ ምናምን ምን የሚባለው ነገር በትዳር ለምን ምን አስገባው? ከዛ በኋላ ትዳሬ በተንችብን ምናምን የምትለው ነገር ሐቂቀተን ጥሩ አይደለም። ስለዚህ ይህ ነገር በአንተ የተከሰተው ንገረን አይደለም ያልኩት። ለምሳሌ ሰዎቹ እጃቸው እንትን እንዳያወጡ ያፈሩት ላ እንደዚህ የተከሰተው ነገር እኔ እንደነገርኳችሁ ምሳሌ እና መጨረሻ ልደርሰው የፈለግኩት ምንድን ነው፣ ባልና ሚስት መሆን አለባቸው። ጥሩም መጥፈው ዋጥ እያደረጉ ሞቅ ያለ ውሃም ቀዝቀዝ ያለ ውሃም ሁሉ ዋጥ እያደረጉ እና ላንተ ይክፋ ለእኔ ጣመኝ ሳይሆን ላንተ ይጣም ለእኔ ይክፋኝ እየተባባላችሁ ከኖራችሁ እንግዲህ ሶስተኛ አካል መጥቶ ያኔ ትዳራችሁን መንካት የለበትም። ከዛ በኋላ ግን አንድ ጊዜ ከተነካ ወላሂ እኔ ልንገራችሁ፣ ትዳር ይምታት፣ ይስደባት፣ ያሳንሳት፣ ገንዘብ አይስጣት፣ ላኪን ሶስተኛ አካል ሽማግሌ የሚባል ነገር ከገባበት ነቃ ማለት ለመሰበር ትንሽ እንትን ብለዋል። ስለዚህ እውነቴ ነው ሶስተኛ አካል ከገባበት ትዳር ንፋስ ገባበት ነው የምንለው። እሺ ወደ ሌላ ጥያቄ እንሂድና እሙኒያ ማለሽ ቅባ አድርግልኝ ጊዜ እንዳናጠፋ ብዬ ነው። ወደ 11ኛው እንትን ልወስዳችሁ ነኝ። ማን አለ እናንተ በመላው ዓለም ያላችሁ ልጁ ያስቸገረው ማን አለ? እውነቴ ነው እኔ ወላሂ አዝናለሁ። ብቻ ዛሬ በጣም አዘንኩት። ይህን ጥያቄ 20 ጥያቄዎች ሳዘጋጅ 3 ቀን ነው የወሰደብኝ። ዛሬ ቀኑን በሙሉ ትናንትና ሌሊት በሙሉ ምክንያቱም ጥያቄው ብቻ አትዩ ቶፒክ ነው እኮ አሁን። ወይ ልንገራችሁ፣ አሁን የምሰጣችሁ ቶፒክ ተመልከቱ። እንግዲህ አሁን የምሰጣችሁ ጥያቄ አይደለም፣ ትልቅ ቶፒክ ነው። ጥያቄው ምን ይላል መሰላችሁ? ልጆቻችን የ20 ዓመት የ15 ዓመት ያኔ የጎረመሱ ሰዎች አቅማዳም የደረሱ ሁላችን እዚህ ያለነው ልጆች አሉ አይደለም? طيب የሴት ልጅ ልትሆን ትችላለች፣ የወንድ ልጅ ሊሆን ይችላል። አሁን ስንት ናችሁ ከናንተ ልጆቻችሁ ያስቸገሯችሁ? ለምሳሌ እኔ መሐመድ ልጄ ካልኩ በጣም ካስቸገረኝ እቀጣዋለሁ፣ እመክረዋለሁ፣ አባረዋለሁ፣ እመተዋለሁ፣ ሁሉ ነገር በቃ ሁሉ ስልት ተጠቅሜ እምቢ ካለ የታባቴ ልግባ? እንግዲህ እኔ እንደዚህ አይነት ችግር አለኝና ከዛ በኋላ በምን አይነት ልፍታው? ኮሞን ዲዚዝ የሚባል ነገር አለ። ልጅዋ ልጁ አንድ አይነት በሽታ ያላቸው ሊሆኑ ይችላሉ። ምክንያቱም ጓደኞች ስለሚያበላሹ ይህ ሰውየው የሲጋራና የመጠጥ ችግር ነው ያለው። እሺ ልጄም እንደዚህ ነው፣ ልጅሽም እንደዚህ ነው፣ የገሌ ልጅ ደግሞ አንድ ነው። ጠይብ የጋራ መፍትሄ ለምን አናገኝም ለነዚህ? እኔ ጥብብ ባለኝ መከራ አገኘሁ። በቃ ልጄ እንዴት እንደምቀጣው ያኔ ግራ ገባኝ ይላለሁ። እሙ አብዲን ትመጣና እኔም እንዳትኮነኝ አንድ ልጅ አለን በጣም ነው ያስቸገረኝ። አቡዋኔ ሲመጣና የእኔ ደግሞ ልክ የእናንተ በሽታ እኮ ነው፣ አሁን ምንድን ነው የምናደርገው? ያኔ ጋራ የሆነ መፍትሄ ተወያይተን ለምን አነገኘላቸውም? ይህ ነው ጥያቄ። እንግዲህ ስለዚህ ብዙ አላችሁ እዚህና ምን አለበት ወንድሞችና እህቶች፣ ለምንድ ነው የምንራቃቅ? ለምንድ ነው አንዱ ከአንዱን ይርቃል? ይህ እኮ ምስጢር እኮ አይደለም። ይህ ያመጣውና ሸይጣን የጠለፈው እንትን ነው። ልጆች አሉት በአሜሪካ ወላ በእናንተ አገር፣ በእኛ ሀገር አሉ። እዚህ ለምሳሌ በሳውዲ አረቢያ ችግር ምንድ ነው ቢባል ማንኛውም አባትና እናት የነዚህ ወጣቶች ችግር ነው ያለው። እዚህ በሳውዲ አረቢያ ና ብትለው ይሄዳል፣ ተቀመጥ ብትለው ይቆማል፣ ወደ ቀኝ ብትለው ወደ ግራ ይሄዳል። ጓደኞቹ አሉ በሙሉ ሲጋራ የሚያጠሱ ናቸው። እና ለምን እቤት አታድርም ትለዋለ፣ ውጭ ነው የሚያድረው። አይደለም እንዴ? ብዙ ብዙ እንደዚህ በልጆቻቸው የተቸገሩ ስንት ቤተሰቡ ናቸው። ጠይብ ለምን እኛ የአንድ አገር የአንድ ቋንቋ የአንድ ፓልቶክ የአንድ ዲን የአንድ ረሱል የአንድ አላህ አይደለንም? በፕራይቬት ተገናኝተን መሰለን እንደዚህ ብንወያይበት ጥሩ አይመስላችሁም ወይ? ለምሳሌ እኔ እሰበስባችኋለሁ በፕራይቬት፣ አምስት ናችሁ፣ አስር ሀያ ናችሁ። እሺ ልጄ እንደዚህ ነው መጥፎ ነው አትበል፣ ላኪን የልጄ ችግር ካለህ ናና በፕራይቬት እንገናኝ። ከዛ ካንተም ሀሳብ ከኔም ሀሳብ የተሞከረ ሀሳብ ካለ እናየዋለን። ግን አልሰራም። እሺ ሌላ ሀሳብ ምን አላችሁ? እንደዚህ እንደዚህ እንደዚህ ለአንድ ሳምንት ሁለት ሳምንት ተወያይተን መፍትሄ ብናገኝለት ጥሩ አይመስላችሁም ወይ? ወንድሞች ሰሙኛላችሁ። የልብ አንድዋ ምን አለችኝ መሰለች፣ ሱብሓነላህ አንድ ጥሩ ቃል አሰማችኝ አንዲ እና ከባልዋ ጋር ሆነን ልጁ በጣም አስቸገሯቸው፣ በጣም ነው ያስቸገራቸው። ከባልዋ ጋር ሆነን ስንመክረው እሷ በእንትኑ ሒጃብ አድርጋ በውስጥ ሆና ትሰማለች። ሰውየው በቃ ይንቀባረራል። ልጁ የ22 እድሜ ነው፣ ሲጋራ ነው የሚያጤ ሰው ምናምን ያደርጋል። ስንመክረው ከዛ በኋላ ትንሽ ረጋ አለና ወጥቶ ሄደ። እናቱ መጣችና ምን አለችኝ ታውቃለህ? ሼክ አለችኝ፣ እነዚህ እኮ የልብ ካውያ ናቸው አለችኝ። ወላህ አልዓዚም ይህች ቃል በጣም አጀበችኝ። የልብ ካውያ ይዘን እኮ ነው እየሄድን ያለ ነው አለችኝ። እውነትሽ ነው አልኳት። ስለዚህ እነዚህ የልብ ካውያ የሆኑ ወጣቶች በምንድን ነው መድኃኒት የምናገኝላቸው? ያኔ እንነጋገር እንመካከር ማለት ወንጀል ነው ወይ? ደግፉኝ እንጂ ለእናንተ እኮ ነው። ወላ እኔ በእኔ በኩል ምንም እንትን የለኝም፣ ግን ሳያቸው ፓልቶክ የሚባል ነገር ስላገናኘን ትልቅ እድ ነው እና ይህን ነገር አስቡበት ለማለት ነው። እሺ ማይክ ፍሪ። ወላሂ በጣም አስፈላጊ ፖይንት ይሄ ነው ከሁሉም የበለጠ። ምክንያቱም እያንዳንዱን ልብ ያሳረረ፣ እያንዳንዱ ልብ ያስጨነቀ፣ በጣም ያዋለለ፣ በተለይ ውጭ ሀገር የተወለዱ ልጆች አላህ ያስሉሐቸው አስሉሐሁም ላህ ጀሚዓን፣ ወደ አገር ቤት ቢወሰዱ ፊት አያረጉም፣ አይስማሙም። እዚህም ከወላጆች ጋር ፊት አያረጉም፣ አይስማሙም። በጣም ዩኒክ የሆኑ ለወላጆች አስቸጋሪ ምስጢራቸው የማይታወቅ እጃቸው በጣም ፈጣን እዙ ስልኩን ይዘው አንተ ጋር ይዋሩ ምን እንደደወሉም ራሱ አታውቅም። እጃቸው በጣም ፈጣን ነው ማያትም አያስፈልጋቸውም። እኛ በጣታችን ቀስረን አንዳንድ ይያል ነው የሆነ ነገር ስንጽፍም ስንናገርም እንግዲህ እንደምታውቁት ሄቪ የሆነ አክሰንት እሱም የተወላመመ እንግሊዘኛ እነሱ እሱ ሁሉ ለነሱ በጣም እንት ይላቸዋል። አላህ ያሰላሃቸው ካልሆነ በስተቀር በገዛ ወላጆቻቸው እንኳን በጣም ያፈራሉ። እንግዲህ አልሐምዱሊላህ መቼም በእስልምና ያው በተቻለ መጠን ስለሚያድጉ ስለምንከታተላቸው እስከሚጎረምሱ አልሐምዱሊላህ። አሁን ያለው ችግር ኡስታዝ ያለው ችግር እያንዳንዱ ፓረንትስ ሴም አይዲያ ባፋችን ነው እንጂ ሴም አይዲያ ይኖረናል አክሽን ግን በፍጹም አንገናኝም። ምሳሌ ሴንተር ላይ እንሄዳለን ልጆቻችን እክትላጥ እንዳይኖር ሴቶቹ የብቻ እንደሚቀመጡት ወንዶቹ የብቻ እንደሚቀመጡት ልጆቻችን ከዘጠኝ ዓመት ሴቶች አደግ ሲሉ እናቶቻቸው ጋር እንዲቀመጡ ወንዱ ደግሞ ከዳሊክ ከዛ በታች አለው መቼም ልጆች ስለሆኑ ይሶኬ ተብሎ ይነገራል። ግን ልጆቹ እንደማንም ዞር ብለው የብቻ መገናኝ ማውራት ይፈልጋሉ። ያንን ግን ማን ነው ማስተካከል የሚገባው እንዳይበላሹ ውጭ እንዳለምዱ የተባለ ሲነገር ጆሮ የሚሰጥ ሰው የለም። የተወሰነ ሰው ሁለት ሶስት ሰው ብቻ ይናገራል ተናጋሪ ተብሎ ደግሞ መልሶ ደግሞ ልቡ ያራል። በጣም በጣም አንዱ የሚያስጨንቀኝ የሚያሸብተኝ በጣም አንዱ ጭንቁ ይሄ ነው። አላህ ያብጀው ልጆቻችን በዛ አይነት አድገው ጥሩ ሰው ይሆናሉ አይሆንም አላህ ብቻ ነው የሚያውቀው። ወላሂ ይሄ ትልቅ ትልቅ እንትን ነው። አንድ ቀን የሚበቃውም አይመስለኝም። እያንዳንዱ ፍራንክሊ ካወራን እና ምን ማድረግ አለብን የሚለውን በጣም ትልቅ ትልቅ እሹ ነው እንነጋገርበት። ባካላሁ ፊክ ኡስታዛችን አላህ ያቆየውት አላህ ሱብሃነሁ ወተዓላ እንደው እድሜውን ያርዝምልን ከአፊያ ጋር ከዒባዳ ጋር ወባካላሁ ፊክ። ሰላም አለይኩም ወረህመቱላሂ ወበረካቱህ ማይክፍሪ السلام عليكم ورحمة الله وبركاته. جزاك الله أستاذ أبو عنيس والله بتام بتام ترون ياسكم هاتسين استعان التياك اللي تأيكات شنو زيون نمكوان بزو مالكو أيهم تياك إيه من يأكلنا وما أكلاتين فيسبوك من يأكلاتين نوك على نزي فيسبوك استعان دان تصفل لنجيزي فيسبوك من يأكل عن دان دان دان دان دان فيسبوك ማሻ አላህ ማሻ ፌስቡክ ዩ ቻናል የሚያውቀው በቃ እናንተ ብቻ ናችሁ ፌስቡክን የምታውቁ። አሁን እዚህ ሀገር ያሉ ልጆች ፌስቡክ የሸይጣን ቡክ ይሉታል ፕሪማች በተለይ አሁን ምክንያቱም እዚህ ያላችሁት በብዛት ለፌስቡክ ፋሚሊየር ለምን ሆናችሁ ተብሎ ቢጠየቅ መልሱ ቀላል ነው። ምክንያቱም ኦልሬዲ የኮምፒውተር ፋሚሊየር ስለሆናችሁ ነው ኦንላይን በፓልቱክ እየተከታተላችሁ ያላችሁት አይደል? ለኮምፒውተር ፋሚሊየር ስለሆናችሁ ያው ኦልሬዲ። ግን ምን ያህል እናቶች እና አባቶች ነው ያሉት አገር ቤትም ሆነ እዚህ አሜሪካም አረብ ሀገርም ኮምፒውተር ላይ they have no idea ዌብሳይት እና ኢሜይልን ለይቶ የማያውቁ ዌብሳይትን ኮምፒውተርን እና ኢንተርኔትን ለይቶ የማያውቁ ምን ያህል ነው ያለን? ማሻአላህ። እና ስለዚህ ዋናው ለማለት ይፈልኩትኝ ያው ጀዛከላሁ ኡስታዝ በፌስቡክ እየተሰራ ያለው ፊትና በጣም ብዙ ነው ለማለት ነው። እና ዋናው ነገር እኛም ራሳችን አትሊስት ከልጆቹ እኩል ባይሆንም የተወሰነ ነገር መማር አለብን ማወቅ አለብን እንትን ለማለት ነው። ትንሽ የሚያረጉትን ለማወቅ ኢትዮጵያ ካሉ ኢትዮጵያ ልጆች ካሉ ማወቅ ነው። እዚህ ሀገር ስንመጣ ደግሞ የሚጠብቃቸው ምንድን ነው ነው የሚጠብቃቸው ኮምፒውተር ከሆነ እኛ ወደ ኮምፒውተሩ ራሳችን ማስተማር ማሳወቅ አለብን። አዘርዋይስ እነሱ ሌላ ዓለም እኛ ሌላ ዓለም ከሆን ያው ችግር ነው የሚሆነው። ይህን ለማለት ነው ኡስታዝ። አስረዘም ካፉ በሪኝ ሰላሙ አለይኩም ማይክፍሬ። ወንድሜ ባሻ አሁን እኮ ንዋይበት አይደለም ያልኩት ንዋይበትማ 3 ቀንም አይበቃም ግን እንዳለ እንመጀመራ እንመንበት አሉ ልጆቻችን በል ሁላችን بنልም الا من رحم ربي 90% ዝም ብሎ አንተ አሁን ለምን ትንቀባራለህ ለምንድን ነው የምትንቀባረው አሁን ልጄ እኮ ቆንጆ ነው ጥሩ ነው ምናምን አትበል አንተ ነው እንደዚህ የምትለው እንዲያውም ለልጄ ልትደብቅለት ስለፈለክ ነው እንጂ በሳውዲ አረቢያ እኔ እውነቴ ነው ልንገራችሁ በማንኛውኛው መጅልስ እንደዚህ ብዬ ነው የምናገረው ለምን የልጅህን ቁስል ትሸፍናለህ በሙሉ አሁን አብዛኛው ያኔ አባቶች በዚህ የተሰቃዩ ናቸው ልጅ እንደ ሳንቲም አይቆጥርህም አንተ ልጅ እውነቴ ነው አሁን የጎረመሰ ልጅ ከጓደኛው ያንተ አንድ መቶኛ ማያይህም ካንተ ጋር የተናገረ አንድ ጀዋል ካደረገ አንድ ሰዲቁ ወይም ደግሞ እንትኑ በቃ እንደ ፍየል ዘሎ ነው የሚሄደው እና ምን አባባሌ አሁን ቶፒኩ ያመጣሁት ምንድን ነው ቁም ነገር እንድንሰራበት በአንድ ፕራይቬት እንገናኝና ችግሮቹን እንደድራቸው መፍትሄያቸው ምንድን ነው ለአላህ አኺ ለአላህ አንድ ሰው ብሪሊያንት የሆነ ሀሳብ ያመጣና ለሁላችን መፍትሄ የሚሆን ነገር ይሰጠናል ስለዚህ መጀመሪያ ልጆቻችን በሲራጥ አልሙስተቂም እንደሌሉ እንመንበት ይህ ትልቁም ነገር ነው ከዛ አንተ ልጅህን ልታሳምር አትሞክር ሐቂቀተን እኔ ሁሉ ልጆች መጥፎ ነው ማለት አይደለም ላኪን አብዛኞቹ አሁን ያኒ አባቶቻቸውን የማያከብሩ የአላህን ቃል የማያከብሩ ጎርማሶች ልጆች ነው ከኛ ጋር ያሉ ስለዚህ እኛ ነገ አላህ ዘንድ ቀርበን የተፈለገው ነገር አላደረጋችሁም እንዳይለን እኛ የቻልነውን ነገር ለማድረግ እንሰብሰብና 10 ነን 25 ነን 30 ነን እና ተሰብስበን አንዳንድ መፍትሄ እንጠቁም ይሄ ነው ምለው ኢንሻአላህ እኔ አንድ ቀን ለመሰብሰብ ሞክራለሁ እናንተን ከዛ በኋላ መፍትሄ ለማግኘት እንሞክራለን ኢንሻአላህ በዚህ እንቋጨው መሰለኝ ወደ ሌላ ጥያቄ እንሄድና ይሄን አሁን የሚፈታ ፕሮብለም አይደለም እኔ በስ አስታውስኳችሁ ለወደፊቱ አቡ አኒስ እንዳለው በጣም እንትን ተሰብስበን እናደርጋለን እህቶቻችን እናቶቻቸው እንደሚደሰቱ አቃለሁ ምክንያቱም እናቶቻቸውን የማያከብሩ ናቸው ያሉ ብዙ ሰዎች አሉ እሺ ወደሚቀጥለው እንሄድ እሺ ወደሚቀጥለው ጥያቄ ወንድሞች እኔ እውነቴ ነው ከልብ ነው የምላችሁ ከልብ ያኒ እመኑኝ ይህ በተግባር እናውለው አሁን አንደኛው ደረጃ የሚይዘው እኔ ነኝ እኔ እጄ ያስገባለሁ እዚህ ሶስት አራት ሰዎች ከኔ ጋር ከሆኑ ደስ ይለኛል ስሙኝ በደንብ ወንድሞች እና እህቶች መን ሚንኩም ዩሪዱ አን የተዘወጅ ሚን ዘሚለቲሂ ፊል ፓልቶክ በፓልቶክ ያዕኒ በጣም ለትዳር ለቁም ነገር አላ ሱነት ላህ ወረሱሊሂ ሊያገባት የሚፈልግ በልቡ የሰፈረች ልጅ ካለች ካለ እሺ ማን ነው በመንገድ በጣም እንቅፋት የሆነበት ሰው አለ ወይ እኛ ገብተን ሁለቱም ልናገናኝ ግልጽ ነው አባባሌ አይደለም ለምሳሌ እንበል ያኒ አንድ ወጣት አምጡልኝ እስቲ አንዱ ያኒ አንድ ለምሳሌ እንበል አንድ ሰው ለምሳሌ ዙበይር እንበል ዙበይር ወንድሜ አንዷን ለማግባት በጣም እንትናለው በልቡ የሰፈረችው ያኒ ለምሳሌ አላያትም ወይም ደግሞ በብልግና አልተናጋገሩም ወይም ደግሞ በቻቲን ብዙ ነገር አልሄዱም በቃ ግን ለትዳር ይመኛታል ስለዚህ እሷም ممكن ትመኘው ይሆናል በመሐከል እንግዲህ አንድ ትልቅ ሰው ቁም ነገረኛ ሰው ሁለቱም የሚያገናኝና አጅሩ ከአላህ የሚወስድ ስለታጣ ይህ ነገር በፓልቶክ ካላችሁ አንዱ መጥቶ ይጠቁም ያ ሼክ ኢብራሂም نعم እገሌም ትባለው እኮ እኔ በጣም ለትዳር እመኘታለሁና እንዴት አድርጌ ነው አፕሮች የማደርገው ወደ እሷ እንዴት አድርጌ ነው የማገኛት ስለዚህ አንተ እንደ አባት እንደ ትልቅ ወንድም ሆነ በመሐከላችን ገብተህ ብታገናኘንና በሱነት ላህ ወረሱሊሂ ከአባት ዋጠይቄል ትዳር ልይዝ ቢለኝ በጣም በጣም ደስተኛ ነው መሆነውና እዚህ ላይ ትልቅ ትልቅ ትልቅ ምንዳና አጅር ይዤ ነው የምወጣው ስለዚህ ይህን አይነት ችግር ያላችሁ በፓልቶክ እውነቴ ነው እኔን ካልፈለጋችሁ አቡ አኒስ አለ አቡ አኒስ ካልፈለጋችሁ ባሻ አለ ካልፈለጋችሁ እገሌ አለ እና ያኔ እዚህ ላይ እንሯራጥና ባል የሌላቸው እህቶቻችን፣ ሚስት የሌላቸው ወንድሞቻችን ለምን አይጋቡም? ምክንያቱም በዚህ በፓልቶክ ያለነው ምርጥ ሰዎች ነን የምለው ልክ ነው። አንዳንድ መጥፎ ሰው ሊኖሩ ይችላሉ፣ ላኪን አብዛኞቻችን ዒልም ፍለጋ ዲን ፍለጋ ጀናን ፍለጋ ስለመጣን እንሻአላህ ጥሩ እንጂ መጥፎ ከኛ የሚጠበቅ ነገር የለምና በዚህ አይነት የተንጠለጠሉ ወንድሞችና እህቶች አሉ። ስለዚህ ለምን ገፋ አድርገን አናገናኛቸውም? ምን ይመስላችኋል ይህ ነገር? እኔ በአንደኛው ነጥብ በአንደኛው ደረጃ ሊይዝ ይችላለሁ። ያኔ ካለኝ ኸላስ አነጋግራታለሁ። እኔ አባትሽ ነኝ፣ ትልቅ ወንድምሽ ነኝ፣ እገሌ የሚባለው ለትዳር ይፈልግሻል እና በማንኛውም ሲስተም የምትፈልጉ ለማየት ከፈለግሽ እሱም ለማየት ከተፈለገ፣ ስለዚህ እኛ ኮሚሽናችን ከአላህ እንወስዳለንና ለምን አትጋቡም ብዬ ብጠይቃት ነውር ነው? ነውር አይደለም፣ ብላክስ ጥሩ ነው እንጂ። ስለዚህ ይሄ ነገር እውነቴ ነው። እኔ በፓልቶኩ አሁን ላይ እያያችሁ አፍስሸዋለሁ። እኔ እንዳንድ ትልቅ በር ከፍቸዋለሁና ተጠቀሙበት ነው ምለው። እሺ፣ እዚህ ላይ አስተያየት ለመስጠት የምፈልግ ካለ ይስጥ፣ ግን አስፈላጊ አስተያየት የማያስፈልገው ትልቅ ቶፒክ ነው ይህ ነገር። እህቶቻችን ወንድሞቻችን የትዳር ህይወት እንዲያደርጉ ሊወልዱ ሊዘምዱ ከሸይጣን እንዲርቁ ሸይጣን ከነሱ እንዲርቅ እናድርግ። ይህ ነው ጥያቄ። እሺ፣ እንለፈውና አስቡበት ወንድሞች። አቡዋኒስ አቡዋኒስ፣ እጅ አውጣልኝ እስቲ። አቡዋኒስ ባሻ፣ ባሮች ነኝ። እነዚህ ትላልቅ እኔ ማሻአላ የምንወዳቸው ወንድሞች፣ ኢትዮ ሁሉም ደሴት አለ አይደለም? ኢትዮ ሁሉም ደሴት ወንድማችን ኢትዮ የለም ወጥተዋል። እሺ፣ ሌሎቹም አቡ ዑሰይሚን አለ፣ ሌሎቹም ሌሎቹም ለዚህ ዝግጁ ናቸው ወንድሞች። አመቱላህ ማሻአላ አመቱላህ። ወይስ አስተያየት ነው ያለሽ? ለዚህ ነገር ምን አለበት በሰማይ ያለው በአርሽ ያለው አላህ እኮ በጣም ደስ የሚለው ወላህ አልአዚም። ወንድና ሴት አገናኝተን በትዳር ተሳስረው ልጆች ሲወልዱ ያኔ ዘመድ እናንትን ሲወልዱ እንዴት ደስ ይላል ወላሂ። እኛ ደግሞ የሚያደክም ስራ አይደለም ይህ ነገር። አቡ አኒስ ሲመጣና ያ ሼክ እብራሂም ነዓም ወላሂ እገሌን በጣም ለትዳር ፈልጋት ነበር ግን የማውቀው ነገር ስለ እሱ አያለኝም ምን አለበት እዚህ ላይ ኸላስ ሁለቱም በስነ ስርዓት ትገናኙና ፕሮሴሱ ከጨረሱ በኋላ በቃ እናጋባችኋለን ኢንሻአላህ። እሺ፣ እንግዲህ አራት አሁን እጃችሁ ያወጡ ወንድሞችና እህቶች ከኔ ጋር ጎን ሆኑና ይህን ነገር በተግባር እናውለው ለማለት ነው። እጃችሁ አውጡ ያልኳችሁ ወይም የምትናገሩት ካለ ማይክ ፍሪ ልበላችሁ ኢንሻአላህ። ባሻም ከኛ እንደሆን ካለ አቃለሁ። ይኔ ባሻም እጅህ ያወጣ ከኛ መሆንክን በደንብ ነው የማውቀው ሳትናገር። እሺ፣ አሁን ወደ ሌላ ልውሰዳችሁ ኢንሻአላህ። ሌላው ምን ይላል? አቂዳ እንድትማሩ ፈልጋለሁ ወንድሞች። አቂዳችሁ ተውሂዳችሁ በአለም ምን እንደሚሄድ ልታውቁ ፈልጋለሁ። ማን ነው አሁን የሱሪያ ጦርነት መሰረቱ ምን መሆኑን ሊነግረኝ የሚችላለ? ለስልጣን ነው? ለመሬት ነው? ለምንድን ነው አሁን ሁሉ ደም የሚፈሰው ያለው ጦርነት የተከፈተው ሰው አልሐቅ የሚመተው የሚገደለው ያለው? አንተ እንደ እስላም ምንድን ነው የምትገምተው? ምንድን ነው? ለስልጣን ነው ወይ ለመሬት ነው ወይ ለአገር ወይ ለምን ይመስልሃል? አንተ እስቲ አንዱ እስቲ እጅ ያውጣና ከአለም ጋር እየሄዳችሁ ናችሁ? አቂዳችን ኢማናችን ልንጠቀምበት ከተፈለግን ይህን ጥያቄ የሚመልስ ነው በጣም እንትን ያለው። እሺ፣ ማይክ ፍሪ ኑር ጀና። ሰላም አለይኩም። ድምፅ ደረሰ? አዎ፣ ያው እንደሚታየው መቼም ለስልጣን ፍለጋ ነው እንደዚህ የሚሆነው። ግን ቢሆንም እኛ ሙስሊሞች ይሄ ሁሉ ችግር የሚደርስብን ማለት ነው አላህ ሱብሃነ ወተዓላ እንደተናገረው ማለት ነው በዲናችን ቀጥ ብለን ስለማንሄድ አላህ ዛሊም የሆኑ መንግስት እልክባቸዋለሁ ብሏል። ምክንያቱም የእኛ አለመስተካከል ማለት ነው አላህ ባዘዘን መሰረት ስላልተገዛ ነው በተለያየ ቦታ ችግር የሚደርሰው። ያው እኛ ዲናችንን በትክክል አላህ ሱብሃነ ወተዓላ እንዳዘዘው ነብያችን ሰለላሁ ዐለይሂ ወሰለም እንዳስተማሩን ስላልተረዳ ነው እና ስላልተገበር ነው ይሄ ሁሉ ችግር የሚደርስብን በዛ ምክንያት ነው። ያው አላህ ሱብሃነ ወተዓላ እንደተናገረው ዛሊም መንግስቶችን እሰድባቸዋለሁ ብሎ ስላለ እና በዛ ምክንያት ነው አላህ አለ። እህቴ ኑርጀና ጥያቄው አልገባሽም ያልሽው ነገር ትክክል ነው። እኛ ማዕሲያ ስላበዛን አላህ እየሰለጠብን ነው እንትኑ ግን ጥያቄው እሱ አይደለም። አሁን በሱሪያ ፓርቲኩላሪ በሱሪያ የሚገኝ ያለው አሁን የፖለቲካ ንቅናቄና የሰው መግደል ጦርነት መክፈት ምናምን እንደዚህ ያኔ በሻር አልአሰድ የሚያደርገው ያለው ለምሳሌ ህዝቡን የሚፈጅ ያለው ለስልጣን ነው ለመሬት ነው ወይስ ምንድን ነው? በደንብ ከተከታተላችሁ በጣም እኛን የሚመለከት ነገር ነው እንጂ ይህን የማያቅ ሰው ዝም ብሎ ቴሌቪዥን ከፍቶ ማየቱ ወላሂ አይበጅም። ይህ ነገር ምንድን ነው? ዋናው ነገሩ ጎሉ ሀደፉ ምንድን ነው? ይህን አታብዙ፣ ግማሽ ደቂቃም ሲበዛ ነው። አታብዙ፣ ብዙ አትናገሩ። ናም ማይክ ፍሪ። አሰላሙ አለይኩም ረህመቱላሂ ወበረካቱ። ይህ የስልጣን ነው ያ ጀማ እንጂ ሌላ ነገር አይደለም። ህዝቡ ተጨቆነ፣ ተገደለ፣ የሁሉ ስቃይ ሁሉ እድሜው በሙሉ አሳለፈው። አሁን ህዝቡ በሚነሳበት ጊዜ ያ ስልጣን የያዘው ደግሞ ስልጣናችን አንለቅም ብሎ ደግሞ ሰውን ይቀጠቅጣሉ፣ ሰውን ይገድላሉ። ይህ የስልጣን ጉዳይ የራሳቸው ወንበር ለመያዝ ብቻ ነው እንጂ ሌላ አይደለም። ባረካላሁ ፊኩም አይክር ኢንሻአላህ። አላህ ፍሪ በለን ከጀሃነም ያ ረብ። አላሁማ አሚን ያ ረብ። እሺ ወንድሜ ባሮች፣ አንተ የተረዳኸው ይህ ነገር ነው። እኔ ደግሞ ውስጥ ምስጢሩ እንድትረዱ ነው የፈለግኩት። ለስልጣን አይደለም ወንድሞች፣ ለስልጣን ሊሆን ይችላል ላዩ፣ ላኪን እሱ አይደለም ዋናው ምስጢሩና ዋናው እንትኑ። ለስልጣን ቢሆንማ ሌላ ጉዳይ ነው። ስለዚህ እወቁት ለስልጣን እንዳልሆነ። እሺ አንዱ ይጨምርና መጨረሻ እኔ መልሰዋለሁ ኢንሻአላህ። ማይክ ፍሪ። አሳጥሩት ብቻ ብዙ አትናገሩ። እሺ ሰላሙ አለይኩም ኡስታዝ። ያው እንግዲህ እኛ እዚህ በዌስተርን ያለን ሰዎች እዚህ የምናየው አንጻር ስልጣን ነው የሚመስል፣ እዛ ውጭ ሌላ የሚታይ የለም። የሚደርሰን ሚዲያ እሱ ብቻ ነው የምናየው። ያው ስልጣን ፍለጋ እንደሚታገሉ ነው የሚያሳየው። ያ ነው እንግዲህ። ሰላሙ አለይኩም ማይክፍሪ። ማሻ አላህ ወንድማችን ኢትዮ መጣ። እንግዲህ የእሱ ነው እሱ ይመልሰዋል ብዬ ነው የማምነው። አንድ የተደበቀ ነገር አለ፣ እናንተ የማታውቁት ነገር። ማይክ ፍሪ ዩቲዩብ። ኡስታዝ አሰላሙ አለይኩም። አውፍ በሉኝ። ከዛ ካልኩ ላይ የምጨምረው ነገር ቢኖር ምንድን ነው ከሱና የወጡ ናቸው በአጠቃላይ እነሱ ማለት ነው። አሰላሙ አለይኩም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ኡስታዝ እንዴት ነዎት? እሰማለሁ? በረካ እሰማለሁ? ማሻአላህ ጀዛኩም ላሁ ኸይረን። በቅድሚያ ይቅርታ ጠይቃለሁኝ ኡስታዝ፣ ግን የት እንደነበርኩ ብናገርና ቢሰሙኝ አፉ እንደሚሉኝ አውቃለሁኝ። እና ዛሬ መስጂዳችን በጣም ጽዳት ይፈልግ ነበርና እሱን እያጸዳን ነበር። 500 ነው ወደ 8 ሱኒውን ለማጥፋት ነው የረሱል ሰለላሁ ዐለይሂ ወሰለም ተከታዮችን አጥፍቶ ሱኒ የማይከተሉትን ከላይ ለማስቀመጥ የሚደረገው የዌስተርኖች ተጽዕኖ ነው ብዬ አስባለሁ። ጀዛኩሙላሁ ኸይረን ኡስታዝ። ማይክ ፍሪ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ያቺ የተደበቀ ሸዋ መሐመድ አሁን በቱኒዚያ የእስልምና ፓርቲ እንደመጣስ የታወቀ ነው። በሊቢያም መለሰው መልሱ እሱ ነው። ውስጥ ምስጢሩ እወቁት። ያ አህለ ሱና ወያ ጀማዓ ያ ሙስሊሚን ነቃ በሉ። በሱሪያ የሚካሄደው ያለው ሱናን ለማጥፋት ነው። የሁላችሁ ኢራን በበኩሏ፣ እነዚህ ሕዝበላህ የሚባሉ በበኩላቸው፣ እነዚህ እኮ ሁለት ትላልቅ ክንድ ሆነው ሱሪያን የሚያነሱ ያሉ እነሱ እኮ ናቸው። ሱና እንዲያጠፉና ታውቃላችሁ በሻር አልአሰድ ሺዓ መሆኑን ያ የሱሪያ መንግስት ሺዓ መሆኑንና አለውይን መሆኑን ታቃላችሁ። ስለዚህ ሱናን ማጥፋትና ሺዓ መንግስቱን እንዲቀጥል በጣም ይህ ነው ጦርነቱ የሚካሄድ ያለው ልብ እንበል። نسأل الله ونسأل الله ثم نسأل الله أن ينصر أهل السنة والجماعة في سوريا بالذات. سلزي طورنتو هلوم سوريا ناتشو هلوم يانداغر سو ناتشو لكن كيف يعني نضيع سنة السنة ميكا هيدو يالله إن شاء الله. إشي يمج أرشاو تياك ايو هلت تياك بتشايك أرالونا كنيغا تكتاتولو تنانتو من منكم مريض وهو على السرير ይህን ነገር እኔ በጣም ደስ ይለኛል ጥያቄ ለመመለስ። ማን ነው ቤታችሁ በሽታም ያለው የታመመ ሰው ካለ እጃችሁን አንሱልኝና ዱዓ ላርግለትና እናንተም አሚን በሉ። ከኛ የሚጠበቀው አሁን እውነቴ ነው የታመሙ ወንድሞች አሁን እየሰሙኝ ትላልቅ ሴቶች አሉ የሚሰሙኝ አሁን ትላልቅ ሴቶች አሉ። ከዛ በፊት ግን አንድ ጥያቄ ልጠይቅ ወንድሞች፣ ከዛ በፊት አንድ ጥያቄ ልጠይቃችሁ በእውነት ንገሩኝ። አሁን እዚህ 231 አላችሁ በበድር በዳሩ ቢላልም 100 ሊኖሩ ይችላሉ። በባይሎክስ ደግሞ ممكن 30 40 50 ሊኖሩ ይችላሉ። በሌላም ሊኖሩ ይችላሉ። አሁን እውነት ንገሩኝ፣ እያንዳንዳችሁ ኮምፒውተር ከፍታችሁ የምትሰሙት ያላችሁ በቤቶቻችሁ ስንት ሰዎች አሉ? ብቻ ነው አሁን ለምሳሌ ባሮች ሆነን ብቻ ነው የምትሰማ ያለው ወይስ ምስተሃመሙ ሰዎች አልጋ ላይ ያዙ? የኛ ወንድሞችና የኛ እህቶች ስለሆኑ ዱዓና በረከትላቸው ለማለት ነው ይሄን ጥያቄ ያመጣሁትና እስቲ ሁላችሁም እጃችሁን ከፍ አድርጉና ሁለት መስመር ብቻ ሁለት ቃላት ብቻ ዱዓ ላርግ። ከዛ በኋላ አላህ Subhanahu Wa Ta'ala ከሰማው እነቴ ነው እነሱ ባልጋቸው ሆኖ ይሄን ሙሐደራ ሲሰሙ እኛ ደግሞ እጃችሁ አውጡ ማለት አሚን በሉ ማለት ነው ወንድሞች። እጃችሁ አውጡልኝ ማለት አሚን በሉ ማለት ነው። እጃችሁ ወደ ሰማይ አድርጋችሁ ከኔ ጋር አሚን በሉ ነው ምለው። እሺ፣ ስለዚህ በመጀመሪያ ደረጃ አሰሙልኝ ሁሉም በአልጋ ላይ ያሉ የተመሙ ሰዎች እጃቸው ያንሱ። ከዛ በኋላ አጠር ያለች በጣም አጭር ዱዓ ላርግና አላህ Subhanahu Wa Ta'ala አሚን ብሎ ከተቀበለው ወላሂ ከመድሃኒት በላይ ነው ከዶክተር በላይ ነው። እንግዲህ አላህ Subhanahu Wa Ta'ala ወኢዛ መሪቱ فهو يشفيني ይላል سيدنا ابراهيم في القران. اذا اقول اللهم رب الناس ان انت بتشاب بيبتاچوناچو امين بلو باكاچو اللهم رب الناس اذهب الباس واشفي انت الشافي لا شفاء الا شفاءك شفاء لا يغادر سقما. اللهم رب الناس اذهب الباس واشفي انت الشافي لا شفاء الا شفاءك شفاء لا يغادر سقما. يا مجيب دعوه المضطرين اللهم ألبسه ثوب الصحة والعافية عاجلا غير آجلا يا أرحم الراحمين. بسم الله أرقيك من كل شيء يؤذيك من شر كل نفس أو عين حاسد الله يشفيك. بسم الله أرقيك. بسم الله أرقيك من كل شيء يؤذيك من شر كل نفس أو عين حاسد الله يشفيك. بسم الله أرقيك. بسم الله أرقيك من كل شيء يؤذيك من شر كل نفس أو عين حاسد الله يشفيك. بسم الله أرقيك. أعوذ بكلمات الله التامات من غضبه وعقابه وشر عباده ومن همزات الشياطين أن يحضرون. اللهم إنه عبدك، اللهم إنه عبدك، اللهم إنه عبدك وبك أمله. فاجعل الشفاء في جسده، فاجعل الشفاء في جسده، واليقين في قلبه، والنور في بصره، والشكر في صدره. اللهم عجل في شفائه، في شفائه، واجعل ذنوبه تتساقط كما تتساقط أوراق الشجر. ألبسه لباس العافية يا رب العالمين. هذا دعاؤنا ومنك الإجابة يا أرحم الراحمين. هذا دعاؤنا ومنك الإجابة يا أرحم الراحمين. سلزيه. وصلى الله على نبينا محمد وعلى آله وصحبه أجمعين. بيانس بيانس يدك كم وش نقر دعاء بنا بركة اللي بيانونا. الله شفاء يستعجو واندموشينا أهوتوشي تلالكو وشم تنانشو وشم شما قلو وشم وطاتو وشم بمولو ألغايزا شو يكلالي تفشل يالو يبارالايز يازو منامن يازو تقلال لا እና አላህ ስብሐት አላ ከናንተ ይሁን እላለሁ ከዛ ቀጥሎ ግን ምንድነው ምለው ያኒ ወንድሞችና እህቶች የታመሙ ወንድሞችና እህቶች ያሉ በቤት ዚያራ አድርጉላቸው እባካችሁ አንድ መሪድ እኮ ዚያራ የሚያደርግለት ሰው ሲያይ አንድ አስረኛ በሽታው ይሄዳል ታቃላችሁ ብቻውን በቃ በበሽታ የተሰቃየ በሐሰብ የተሰቃየ ሲኖር አንተ ሄደህ ዚያራ አርገ ቤቱን ኳኳኳ አርገ ፍሩት ነው የምትወስድለት ወይ ያኒ ባዶ እጅ ብትሄድም ላኪን አንተን ሲያይ ስታጫውተው የሚሰማው በጣም እንትን ነው እና ይህን ለማለት ነው የፈለግኩት እና የመጨረሻው ጥያቄ ዛሬ ማለሽ ቅርታ አድርጉልኝ በርዱ ወደ ትዳር ልመለስ እና من منكم بدون زوجة ويريد الزواج وله الرغبة الشديدة ندعو له ان انت اهتوش بالي للاچو ان انت وطاتوش مستي للاچو اجاچو انسونا استتنش دعاء لارق للاچو الله سبحانه وتعالى يعني امين كالي يعني لانت ياتش يمتمنيات اينت مستي اندتاقن انش دمو ياو يمتمنيونا يا كننا لليت الهلمش يهونو لج اندتاقني يا أخوانا عند نقر اللي نبيا كمنا له يقول النبي صلى الله عليه وسلم الدعاء هو العبادة له الدعاء هو العبادة تلقوا يا نبيا كمنا يسحبات شو مساريا ينبرو كمساريا يعني بلاي كواندينا ككلاشن كسيفو كقراديو بلاي بدعاء نبر مريتين يميان كتاكوتو ينبرو نبيا صلى الله عليه وسلم سبحان الله العظيم يعني عند دعاء ممكن تفتك الارض كلها الله كتقبلات سلازي استي كنيغا امين بلونا عند دمو عند ولت سوست ارات عرفت نغر دعاء لا رغلاچو اقول بسم الله الرحمن الرحيم اللهم عجل له نعم اللهم عجل له ما يتمنى في قلبه يا اكرم الاكرمين اللهم هو يريد يتزوج فقدر له من النساء اعفهن وأحفظهن له في نفسها وماله وسمعته وارزقه رزقا وعظمهن بركة وقدر لهما ولدا طيبا تجعله خلفاء صالحا في حياتهما وبعد مماتهما وأكثر يا أخي يلا قبه سو إني المكره واندمي هل قزي نبيوش يميلوت نقر أبزا نبيوك يميلت نقر كابزه الله يقبل اللهال لمثال يقول سبحانه وتعالى في قرآن الكريم من النبر أنرو من الأنبياء ربي إني لما أنزلت إلي من خير فقير سيدنا موسى يعني لنزه لتهت ما ماتوك وها قدتو سيشنياتشو ماناتشو نماناتشو بلو قلت أيك أم زورا لنا عند زاف نبر إزاه سر قج على النا من بلو دعا درقه بقرآن نملاتشو من أدرك ربي إني لما أنزلت إلي من خير فقير إني أدرك تسرأهن لله لأن تنونا أنت مستع بزونا قريم تأبك والي نقدي بلبو من الله تاك الله تشو سدتني أنا وسويو سيدنا موسى مقب يسفل لقوال مستي يسفل لقوال بيت يسفل لقوال لكن باتك علي من علي ربي إني لما أنزلت إلي من خير فقير إنكو كانت تبقى بزو نقر قوال لي بزو خيرا للناس ستأني علي باتك علي نونجدي علماء اتشو منالو وهذا دعاء موسى عليه السلام الذي تلاه زواجه بابنة شعيب يهن نقر دعا كادر رقى كتا مجمّر ياغن يو نعمة مستنوالو سلزي بلبوست من نبر الله أكبر يا أخي عندن رتشو علماء اتشو قولو قرآن يعني من دنو مار ولا لاو بتشامت أتوالو والله ماني أسبو عليه نقر موسى بلبو لجتوان سياي وددات مالت سايهون يا ربي لهون اتشلالي نقر يا ربي انيكو اندزي انت مستكو فلقال له بيتكو فلقال له بلو بلبو قن السويا لو من دنو ربي اني لما انزلت الي نعم انتي متست ان بركتنا تقا بزوكو نمياس فلقان جيتاي علي بوستو من يعزلنو نقر بوستو مستي فلقال مقب يفلقال بيت يفلقال يتدار نورو يفلقال قن اندزي بلو بزرزر التنقرم علي اندزي سيل الله سبحانه وتعالى مجمرا يسد طول رزق عدل لم مجمرا يسد طول عدل مستنو يسد طول እንዲያውም ገና ፀሐይ ሳትጠልቅ እኮ ነው ይህን ዱዓ አደረገና ልጅቷ መጣችና አባቴ ይፈልግሃል አለችው ሙሳ ሄደ ከሄደ በኋላ ቀጥታ አባቷ ምን አለ እንግዲህ እኔ ልድርህ ነኝ ከልጆቼ አንዱ ልድርህ ነኝ አለ ሱብሃንአላህ አሁን ዱዓ ተደረገ አሁን ተቀበለለት እና እንደዚህ አይነት ዱዓ እባክህ ሴቱም ወንድም አትርሱ ይህ ነገር طيب ከዛ ቀጥሎ والاكثار من قراءه ايه ደሞ ሌላ አያ አለች ረቢ ላ ተዘርኒ ፈርድ በአማርኛም በለው ግዴታ አይደለም በቁርአን ረቢ ላ ተዘርኒ ፈርደን ወአንተ ኸይሩ ልዋሪሲን ያ ረቢ ሌሊ ተነሰ ለምንድን ነው ሁሉ ያገባ እኔ ምንድን ነው ሚስትር የማትሰጠኝ እሱ እኮ ነው የሚሰጠው አላህ ለምን ሚስት አትሰጠኝም እሷ ደግሞ ሌሊ ተነስታ በእሷና በአላህ መካከል ያ ረቢ እኔ እኮ በቃ ባል እኮ ፈልጋለሁ አንተ ታውቃለህ ወላሂ ታውቃለህ ጌታዬ ባል እንደምፈልግ ታውቃለህ ለምንድን ነው የማትሰጠኝ ብላ ደግሞ ትናገር ይህ ነገር ነቢዮች የሚሉት ነበር ነው እናንተ ለምን ያሳፍራችሁ ነገር ሌላ ደግሞ ربنا هب لنا من ازواجنا وذرياتنا قرة اعين واجعلنا للمتقين اماما يلنبر سلازي يا ربي انيا بلبنا من لمنه انيا مستوچاچن اقفن ايتهنيان لجوچاچن بفيت سيسوقو سيچاوتو ايت ايايين ايا انتن يادرغن وندمينا اهتي ازي فالتوك يالوم بليلا فالتوك يالوم لما غبات يمفلغو يا ارحم الراحمين يا جبار السماوات والارض يا لطيف يا حنان يا منان اهون اهون بقرب غزي يمفلغات سيت سطو اسوا دومو بتام يمتمنيو بال سطات بلن دعاء نارغالن بزي انغدي يزاري درساتشن بزي يدمدمال والله اني بتام انتن كلبنو يازغاجهوتي انانته غزي لباطفا سايحون ويم لساق لچوتا سايحون ሶስት ቀን ነው የሰደብኝ ይሄን ነገር ለማዘጋጀት በሩሙ ያለው እንዲጠቀሙ በደረኩትና አወለን ወአኺራን አላህ ይቀበለው ከኔ ከዛ ደግሞ እናንተ ደግሞ ተጠቃሚዎች ሆናችሁ በአንጎላችሁ በማቆርቆር ምናምን አይታችሁ ቢያንስ ቢያንስ እኔ 20 ጥያቄ ነው የጠየኩት ዛሬ 20 ቶፒክ ነው ዲስካስ ያደረኩት ከሃያው እስቲ አንድ አጣጣ ወላሂ ሸቂ ብቻ ነው ሸቂ አላህ የረገመው ብቻ ነው ከነዚህ 20 ጠቅሞች زور بلو جربان ستو ميهد والله الله يتطلع بتنو انا استي عند هلت سوست ارات وسده تتكم ببتزي انا انجلي قال قبتا شوان نانتي تداري الله شو لنا قبانو يتطلعو نستارقنو يعني يتبارو هلو ان شاء الله بتكبار انو لا لن يالكو ازار درساتشن بزيد تقاللال والله اعلم وصلى الله على نبينا محمد وعلى آله وصحبه اجمعين بارك الله فيكم ما يكفري